وبركاته. نحن في سورة الحاقة. الحاقة، ما الحاقة وما أدراك ما الحاقة؟ قلت لنتنا سمنتنيو آهد النبر زارين قديه كان جمبران سكس أسره لتنيو آية عندوك أرالنا كذا وهلا وده تفسيرها شنك كذا بفيت يتنانتنا درس تنش ما أدري كبد يعلني سلهوني ويم كبد يعلني هوني تشلا البية أنا نتياك أزغاية تشالهون ناس تي نزات ياك وچن لما ملس موكرو شي أنا نيو تياك من يلال قلنا طغى يطغى الطغيان من كبائر الذنوب. طغيان كتلالك وانجل يمبالو أندنو طغيان والكبرياء والغطرسة هذه كلها. ولكن أحيانا هذا الطغيان يحمد بل يجب. عندنا لقزي طغيان يمسقنا بل واجب يمهون بتكزي عليه. إذا كان ماذا؟ بمن قزي نويه نقرم هنو؟ من سكست نويه طغيان سمو راسو مدفونو دمبرت أسه مهد مالتنو تجاوز. لكن عندنا قزي مسقنا عندنا قزي مواجب هنا للا ميتش نوسو ما يكفري السلام عليكم ورحمة الله وبركاته. إن شاء الله ما يكن شكل شكل ما درجنا عندنا دستوي كتسمى. السلام عليكم ورحمة الله وبركاته. هاي سمان ملكتي اللهم. طيب أشياء هون الله سبحانه وتعالى قد يطغى يالو ياو كلك ما لفون نو ان عندان دغزي ميوددبت وينم دمو ميمسكن طغى من لو نغروش قالو نو الناسوم لمثالي الله سبحانه وتعالى نفاس يلكال ياتي نفاس كفيت لفيت يالون بمولو يطرقا يهدال يهي ምንድነው አላህ Subhanahu Wa Ta'ala ያንን አካባቢ ሊያጠፋው ሊቀጣው ሲፈልግ ነውና በዛን ሰዓት ያላህን ቁጣ ንፋሱ ታዞ ነው ስለዚህ በዛን ሰዓት ይወደዳል ሌላው ደግሞ ዝናብ ድንበሩን ጥሶ ለምሳሌ የኑህ አለይሂ ሰላም ጊዜ ድንበሩን ጥሶ ከታችም ከላይም ከሰማይም ከምድርም ወደ ላይ ወጣ ይሄም ድንበሩን ጥሶ አለፈ ይሄም የአላህ Subhanahu Wa Ta'ala ቁጣት ስለሆነ ይመሰገናል ማለት ነው አላህ እኔ ታዘዘውና ሌላው ደግሞ ሰማይና ምድር ድንበር ለመጣስ ፈለጉ እንግዲህ አላህ ከለከላቸው ይሄ ከሱ ጋር አይሄድም ኢንሻአላህ እንግዲህ ጠቃሚ ባለው ነፋስ ዝናብ አንዳንድ ነገሮች አላህ Subhanahu Wa Ta'ala ሲልካቸውና በዛ አይነት ሁኔታ ሲታዘዙ አላህን የሚመሰገኑ ይሆናል ወላሂ አለም እንትኑ አይታየኝም እንግዲህ አሰላሙ አለይኩም ወራህመቱላሂ ወበረካቱ وعليكم السلام ورحمة الله وبركاته أم سهام طرق ملسنو كن أند نبر لمدكس يفلكوت السو بدم ببدم بياسر الداتشو نبر أهون طغى مالت دنبر يعلفي ونجل مالتنو هذا لم دنبر يعلفي بتقام كباد بتقام يعني وسني للو تفاتنا ونجل طغياني ببالال يهتكلك لنو ግን አንዳንድ ጥቅያን አሉ የሚመሰገኑና አንዳንድ ጊዜም واجب የሚሆኑ ብለናል አይደለም እሱ ምንድነው ጥቅያኑ ወይም ክብሪያኡ ወይም ድንበር ማለፉ ለአላህ ሲሆን የነው አጠቃላይ እንትኑ ለአላህ ሲሆን ይወደዳል እንዲያውም واجب ይሆናል አሁን እህታችን ሙሲያም ተቅሳለች ዝናብ ይዘንባል ጎርፍ ይመጣል ባህርም ራሱ وهانو ونزم وهانو ان الله بس كمطاتشو الله بس كمطاو جيوغرافيكال انتن يهدو ناتشو لكن الله كتقوطانا حزبن لمفجت كفلگه مانن يلكال نفاس بحر غرف يلكنا እዛ በአላህ ስለተላኩ ወንጀል አይባልም። በጣም የሚመሰገን ነው። እሺ፣ ይህ ነገር ሙምኪን እነዚህ ሰው አይደሉም፣ ኃላፊነትም አይሸከሙም ምናምን ሊል ይችላል። አሁን ወደ ሰው እንምጣ። አንድ ሰው ሰውን መግደል ሐራም ነው። ሐታ ለው ክርስቲያን ይሁን የሁድ ይሁን ካፍር ይሁን ሙሽሪክ ይሁን አለ ሐቅ ሰው መግደል ከባድ ወንጀል ነው። በተለይ ሙእሚን ከሆነ የገደልከው በጣም በጣም ትልቅ ቅጣት ነው ያለ። ኦኬ፣ እሺ። እንግዲህ ሰው መግደል ወንጀል ሆኖ ድንበር መጣስ ሲሆን፣ ላኪን ጂሃድ ፊ ሰቢልላህ መግደል ለአላህ ሲሆን፣ አላህ ስብሐነ ወተዓላ ጂሃድ ፊ ሰቢልላህ ዋጅብ አድርገዋል። እሺ፣ ካፊሩ ሙሽሪኩ ያኒ ከእስላም ሀገር ጦርነት ከተነሳ እዚህ ላይ ዋጅብ ይሆናል ኩፋሮቹን መግደል፣ ድንበር መጣስ። ኢዘን ሚን አጅልላህ ተቅቱል ኢንሳን፣ ሚን አጅልላህ ተስጁን ኢንሳን፣ ሚን አጅልላህ ራስን ታጠፋለህ። እንዴት ራስን ታጠፋለህ? በጦርነት ትገባለህ፣ ትገደላለህ። ራስ መጥፋት አይደለም? ሚን አጅልላህ ንፋሱ ሚን አጅልላህ ተልኮ ይመጣል፣ አገሪቱን ድምጥ ማጥዋ ያጠፋል። ኢዘን ጠጋ የሚለው ድንበር ያለፈ ወንጀል አንዳንድ ጊዜ ይወደዳል፣ ዋጅብም ይሆናል። እሺ፣ ይህ ነው መርሱ። ኦኬ፣ ሁለተኛው ጥያቄ እዝኩር አላማ ሚን አላማት አጡጋት አልአግንያ አልሙተከብሪን፣ እነዛ ሀብታሞች ትዕቢተኞችና በጣም ድንበር ያለፉ ሀብታሞች ትዕቢተኞች አንዳንድ ምልክት አላቸው። ከምልክቶቹ አንዱ በቁርአን የተጠቀሰው ትናንትና የጠቀስነው ምንድን ነው? አያው ብትጠቅስልን በጣም ያምራል። ምንድን ነው? ብዙ ምልክቶች አላቸው እነዚህ ትዕቢተኞች ሀብታሞችና ድንበር የጣሱ ሰዎች። ስለዚህ እስቲ ሁለት ነገር ጥቀስልን፣ አላህ በቁርአን የጠቀሳቸው ነገር። ማይክ ፍሪ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ይሰማል? ይሰማለሁ። እንግዲህ አላህ የጠቀሳቸው እነሱ በጣም ጥጉያን የሚያሳዩ አንድና አንድ የቲምን አይወዱም፣ ሁለት ምስኪን አይፈልጉም፣ ሶስተኛው የተቸገረ ሰው ማየት አይፈልጉም፣ አራተኛ የተጎዳ ሰው በጭራሽ የነዚህ አይነት ሰው ማየት አይፈልግም። እና አያው ደግሞ አላህ ሱብሓነሁ ወተዓላ እንዳለው አረአይተ አለዚ ዩከዚቡ ቢዲን ፈዛሊከ አለዚ የድዑ አልየቲም ወላ የሑዱ አላ ጠዓም አልሚስኪን። እንግዲህ መልሱ ይሄ ነው። ማይክ ፍሪ ኢንሻአላህ። ሰላም አለይኩም። እስማኤል ኤክሰለንት የሆነው መልስ ነው የመለስከው። እስማኤል ማን ነው? እስማኤል ወንድሞች ማን ይነግረኛል? እስማኤል ማን ነው? ታስታውሳላችሁ? እስማኤል እስማኤል በሩማችን ያለ ሳይሆን ሌላ እስማኤል ማን ይነግረኛል? እስቲ የኢብራሂም ልጅ ጠይብ። ኢብራሂም ስንት ወልደዋል ወንድሞች? ኢብራሂም ስንት ወልደዋል? እስቲ ጻፉልኝ። ሁለት። ቨሪ ጉድ። ማንና ማን ኢብራሂም የወለዳቸው ሁለት? ማንና ማን? ሴት ወንድ ነው ወይስ ወንድ ናቸው? ኢስሐቅ ኢስማኤል ላ ሙሽ ያዕቁብ እስማኤል ወኢስሐቅ። ኦኬ ኢስሐቅ ከኢስሐቅ የወጡ ነቢዮች እነማን ናቸው? ከኢስሐቅ የወጡ ነቢዮች እነማን ናቸው? ያዕቁብ ያዕቁብ ብሎ በንችረዋል፣ አራት ጎማው ተነፍሰዋል። ያዕቁብ ካለ ዩሱፍ ና ይህን ያወቀ በጣም ጎበዝ ነው። አታገኙትም መልሱ። አውቃለሁ አስተምሬው ነበር በፊት ግን አታውቁትም አሁን። እሺ፣ እጅ አንስቶ የሚነግረን አለ? እኔ በልስጢኒ እሺ እኔ ልንገራችሁ እንግዲህ ኢስሐቅ ከኢስሐቅ የተወለዱ በሙሉ ነቢዮች ከኢስሐቅ በኋላ የመጡ ነቢዮች በሙሉ ስንት ሺህ ስንት መቶ ናቸው? በሙሉ ከኢስሐቅ ናቸው። ከእስማኤል የተወለዱ ነቢዮች አንድ ነው وهو نبينا محمد صلى الله عليه وسلم سبحان الله انجدي عربي هونو نبي نبياتشن بتشاناتشو اسماعيل كان عربي عرب مستعرب هاي لوتال يعني كعربوش ادغو عربي هونا سونو كاسماعيل نبياتشن سيولدو يا نبياتشن زر يا اسماعيل زر سي هونو ليلوتشو يا بني اسرائيل نبيوش بمونو كاسحاق ناتشو እሺ እደን اسماعيل ጥሩ መልስ መልሷል አሁን ወደ ማሻአላ እኔ ሩሙ ቅመም ቅመም ጎድሎበታል ስል ነበርኩ አሁን አንድ ቅመም አስፈልጊ ቅመም የለበትም በየነበርና ቅመሙ አሁን አመጡና አስገቡለት የት አለ ቅመሙ ወንድሞች አቡ አኒስ ነው አቡ አኒስ ኡሙ ሲሃም እነዚህ ሁለቱም የሩሙ ቅመማ ቅመም ናቸው። የሩሙ የሚያጣፍጥ ሁለት ናቸው አቡ አኒስ እና ኡሙ ሲሃም አላህ ይጨምርላቸው ኢንሻአላህ። እሺ ሶስተኛው ጥያቄ ምን ይላል? ሶስተኛው ጥያቄ ሚማ درسناه امس ትናንትና ከተማርነው يوجد في هذه الآية አሁን በማነበው አያ ትናንትና የተማርነው አንድ ነገር አለ በዚህ አያ አሁን የማነበው አያ ኦኬ ያቺ የተፈለገችው ነገር አውጣት ከዚህ አያ ትናንትና በደንብ አድርጌ የገለጽኩት ነገር ነበር ይህን አያን ጠቀስኩ ትናንትና አያውን አነበውና እናንተ ያቺ ነገር አውጧት እሺ قال سبحانه وتعالى في سورة البقرة آمن الرسول بما أنزل إليه من ربه والمؤمنون كل آمن بالله وملائكته وكتبه ورسوله لا نفرق بين أحد من رسوله وقالوا سمعنا وأطعنا غفرانك ربنا وإليك المصير كذي آية عند تنانتنا بنم بيتمارنا ونقرأ لنا من جنة والسوء ما يكفري السلام عليكم ورحمه الله وبركاته استاذ የተማርነው ነገር ምንድነው እንግዲህ ነብያቶች ሁሉ የተላኩትን በሙሉ ካላመንን በአንድ እንኳን ብናስተባብል ማለት ነው እና በአንድኛው ብናስተባብል በነብያችን ሰለላሁ ዐለይሂ ወሰለም እንኳን እንዳመን አይቆጠርም ሁሉንም በአጠቃላይ ማመን እንዳለብን ነው አላህ አላህ ተረድቶ እሺ መልሱን ቀበለዋለን ጥሩ ነው ያቺ አያ እንኳን ብትጠቅሳት ኖሮ ጥሩ ነበር ያቺ የተፈለገችው አያ على كل حال መልሱ ጥሩ ነው آمن الرسول ነቢያችን በرسول አመኑ بما انزل اليه من ربه بالقران አመኑ ነቢያችን والمؤمنون مؤمنوچም بالقران አመኑ كل آمن بالله ነቢያችንና ሰሃባ በሙሉ በአላህ አምነዋል وملائكته وكتبه ورسوله كذا قتلوا منالو برسولوش بمولونا من نامنو لا نفرق بين احد من رسوله عند باند الرسول امنن باند ان كفرم تقلال الله الهلاكاتشو نبيوشنا رسولوش كادم جمرو اسك نبينا محمد صلى الله عليه وسلم يالو بمولو انامنالن عندو كاندو ان نسقرم قالو سلازي አንድ ሰው እስላም ተብሎ በአንድ ኢማ በአንድ ነብይ ወይም በአንድ ራሱል ካላመነ ከነጭራሱ ከእስልምና ይወጣል ማለት ነው። እሺ አራተኛው ጥያቄ ማዛ ካነት አሁን የምጠይቃችሁ ወንድሞች ለጥያቄው መልስ ብቻ ስጥ አታስፋፋ ሌላ ጥያቄ ስላለ እንዳታስፋፋ ኦኬ ማዛ ካነት አያተ ቀውም ثمود የቀውም ثمود ተአምር ምን ነበር ومن رسولهم يقوم ثمود رسول من نو الله ستاچو تامرس ምን ነበር አታስፋፋሽ እንደዚህ እንደዚህ እንደዚህ ስሞች ነው የጠየቁ ረሱሉ ማን ነው አላህ ይላከው ተአምርና በተአምሩ የከፈሩት ተአምሩ ምን ነበር ማይክ ፍሪ السلام عليكم ورحمة الله وبركاته السلام عليكم ورحمة الله وبركاته مايكي جالو بسم الله والحمد لله والصلاة والسلام على رسول الله صلى الله عليه وسلم يتلقى الله رسول الله صالح نبرو عليه السلام يتسطى جو تعمر دومو ከተራራ ግመል ያስሩ ወር ግመልን እንዲ አላህ Subhanahu Wa Ta'ala ፈጠረላቸው ማለት ነው። ከዚህ አላህ Subhanahu Wa Ta'ala እንዲያስገኝልን ጠይቀውት እንደዛ አረገ ማለት ነው። አላህን ጠይቆ አላህ ሰጣቸው። ማይክ ፍሪ አው ሐሰናት አደብ አምስት ኩርማጭ ይገረፍ ነበር ግን ማሻአላህ በድንበሩ ቆመ ማጣቃ ጥሪያን ለሰይም ድንበሩ አላለፈም ማለት ነው። እሺ እንግዲህ የተላከላቸው ሰይድና صالح ይባላል። አላህ ያሳያቸው ተአምር የካነت ناقة الله وسقياها ያቺ ግመልና የምትጠጣው ነገር እሱ ነበር ተአምሩ። ኦኬ እሺ አምስተኛው ጥያቄ በይን وصف لنا ناقة صالح وعمالها الله يا قرالح نقر سلزاج قمل يمتهوكو نقر تنتنه أسردة أمو سيهام ملس أشال لبابا كزاي قطلا إن شاء الله سلزاج الله يتاجين دمت يسمال مرحبا إن شاء الله أستاذ إيجي قمل የሰሙ ህዝቦች በጠየቁት መሰረት አላህ Ta'ala ለተአምር እንግዲህ በቁርአን በብዙ በተለያዩ ቦታ ተጠቅሳለች። አላህ Ta'ala ለሰሙ ህዝቦች ያአላህ ነብይ በማስተባበላቸው በጠየቁት መሰረት አንደኛ ከሶክ ከጋራው በጠየቁት መሰረት ተፈልቀቃ እንደ ሌላው ግመል ተራ ግመል አይደለችም ግመል ተሁን እንጂ ናቀቱላህ ለየት ያለ አፈጣጠሯ ዝምብላ በተረግዛ የተወለደ ምናምን ሳትሆን ከጋራ ተፈልቅቃ ያወጣች ሁለተኛ ደግሞ ልጇ ራሷ እንደ ሌላው ግመል ግንኙነት በመናም ማረግ ተረግዞ የተወለደ ሳይሆን በአላህ Ta'ala በጠየቁት መሰረት ልጅ ወልዳለች። ሌላው ደግሞ ቁመቷ ከለሯ ሁሉ የተለየ ነው እና ደሞ ሌላው ደሞ ምንድነው አላህ Ta'ala በፈለጉት ቦታ ተንቀሳቅሳ ያገኘችውን ሁላ ወላ ተመሱ ሀዲሱ እንዳሉት ትርግርግ ጋር ተባዳለች ተጠጣለች ውሃውንም እንደዛው። ከዛ በኋላ ደሞ አሁን እታችን እንደተቀሰችው ለከተማው ህዝብ በሙሉ ወተታከፋፍላለች። ከዛ በኋላ ደሞ ይቺ ግመል እንግዲህ ያው አሁን እህታችንም እንደተቀሰችው ውሃውን በሷ ተራ ሲሆን አንዲት ነገር እንኳን ሳታስቀር እንቅር አርጋ ተጠጣዋለች ምንም የሚተርፈ ነገር የለም ለህዝቦቹ ማለት ነው። እንግዲህ እሳቸው ከዚያ በኋላ ደግሞ እነዚህ ሙጅሪም የሆኑ ህዝቦች እሷን በመግደላቸው ምክንያት አላህ Ta'ala እንግዲህ ያው ያሻቸውን አጥፍቷቸዋል ማለት ነው። በዚያ ምክንያት ይሄን ጥፋት በመስራታቸው ይሄን ብልግና በመስራታቸው አላህና ግመል በመተናኮላቸው በመግደላቸው ምክንያት አላህ Ta'ala ግመሉን አርደው ተሸክመው ወደ ሷሊህ መጡና እንደውም ያሸፉ ሷሊህ ስጋ ተፈልጋለ ከገደልካት ትጠፋላችሁ ስትለን ነበር ምን ታመጣለህ ይያሉ ሲሉ ተመጣዑ في داركم ثلاثه ايام ብለው ማስጠንቀቂያ ተሰጥቷቸው ከሶስት ቀን በኋላ አላህ Ta'ala ድራሻቸውን አጥፍቷቸዋል። እንግዲህ ሌላም ነገር ሊኖራት ይችላል ባጭሩ ይሄን ይመስላል ነው ማውቆ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ነን ጀማይኬ ነጠቁኝ ወይስ አለሁ? ኦኬ ወንድሞች እንግዲህ አሁን ኡስታዝ ሁሴን እንዳለው በጣም በሰፊው ገልጸዋል። እና ግመሏ ተራ ግመል እንዳልሆነች አውቀናል። ተረግዛ አልተወለደችም። እሺ ማለት በግመል ተረግዛ አይደለም የወለደችው፣ እርጉዝ ነው የወጣች። መጀመሪያ እርጉዝ ነው የወጣች ከተራራው። ሁለተኛ የወለደችው ልጅ ወዲያውኑ አይናቸው በአይናቸው አፍጥጠው እያዩ ነው ፊታቸው ነው የተወለደችው ልጅቷ ህፃኗ ማለት ነው። ከዛ በኋላ ገደሏት፣ ህፃኑም ገደሉት። እሺ አላህ ስብሃነ ወተዓላ ምን አለ? ፈደምደመ ዓለይህም ረብሁም ቢዘንቢህም ፈሰዋሃ ወላ የኻፉ ዑቅባሃ። አላህ ድምጥማጣቸው አወጣቸውና ከዛ አልፈራም ጌታ አላህ ስብሃነ ወተዓላ። ያኒ ሰዎች መጥተው ሊከሱኝ ነው ወይም ሰዎች መጥተው ሊገድሉኝ ነው ቂም በቀል ሊወስዱ ነው የሚባል ፍራቻ አልፈራም አላህ። ወላ የኻፉ ዑቅባሃ ማለት ዑቅባ ማለት ያኒ አንድ ነገር አደረክና ከዛ በኋላ ቂም በቀል ይመጣል የሚለው ዑቅባ ይባላል። ከዛ ክስተት የሚመጣው ነገር የሚመጣው ነው የለም አላህ ሱብሃነሁ ወተዓላ። እሺ ይህች እናቃለች። ስድስተኛው ጥያቄ ምን ይላል? መል ፈርቁ ፊል ቁርአን በይነ ወማ አድራከ ወበይነ ወማ ዩድሪከ። ማ አድራከ ካለ በቁርአን ብዙ አለ። ወማ አድራከ ወማ ዩድሪከ ግን ጥቂት ናቸው። ልዩነታቸው ምንድን ነው? ማይክ ፍሪ። እሺ አቡ መሐመድ ያንተ ተራ አይደለም፣ የኡም ርድዋን ነበር። ኡም ርድዋን ማይክም ቢያላት ኑርጀና መልሳለች። ስለዚህ የአቡ አኒስ ነው ተራው፣ የአቡ አኒስ ነው። ማይክ ፍሪ። ሰላም አለይኩም ወራህመቱላሂ ወበረካቱ። ይሰማል ማይኬ? ኢንሻአላህ بارك الله فيكم. وما ادراك ميلو انجدي بطياقه ملكت الله سياسقمطو يميقتلو يابرارواال معناتنو وما ادراك بعده يبينه الله سبحانه وتعالى رسولاتنا صلى الله عليه وسلم بدن بارغو انتن اندياداموتونا بدن انديزوت በጥያቄ መልስ ይጠይቃቸውና ከዛ በኋላ ያብራራዋል ማለት ነው። ወማ አድራከ ካለ በኋላ ከዛ የሚቀጥለው ማብራሪያ ነው። ወማ ዩድሪክ የሚባለው ነገር ግን ማብራሪያ አይደለም። ያ የሚቀጥለው ነገር አላህ ሊገልጸው የሚፈልግ ነገር አይደለም። ወማ ዩድሪከ ለዓለ ሰዓተ ተኩኑ ቀሪባ እና ምን ያሳውቃል ሰዓቷ የቀረበች መሆኗን ይልና ይዘጋዋል። ሰዓቷን ማንም ከአላህ በስተቀር ስብሓነሁ ወተዓላ የሚያውቅ የለም። በዛ ሁሉም አፉን ዘግቶ ዝም ይላል ማለት ነው። ሰዓት ፊ አላህ ነው። ረሱላችን የሚያውቃሉ ከሱ በስተቀር የሚያውቃት እንደሌለና ወማ ዩድሪክ አይገለጽም። ወማ አድራከ ከዛ በኋላ ይብራራል ማለት ነው። ወላሁ አለም። ማይክ ፍሪ። ማሻአላህ ቆንጆ መልስ ነው። ወማ አድራከ ካሌ ከዛ ቀጥሎ የሱ መግለጫ ይመጣል። وما ادراك ما هي نار حاميه وما ادراك ما الحطمه نار الله الموقده وما ادراك كذا وما ادراك لكن وما يدريك كالجن ايجلصم الله لراسه بتشا نو لمثاله وما يدريك لعله يزكى عبد الله بن ام مكتوم نبياتين يلبوا ياقم سلازي كوستر علونا اندي من تاقله يا رسول الله من تاقله يسويو لصدا متو يهونال ሊያምን መጥቶ ይሆናል። ምን አሳወቀ? نعم እሺ ሰባተኛው ጥያቄ ምን ይላል? ሊማዳ ሱሙ ቀውሙ ኑህ ቀውሙ ሰሙድ ቢሰሙድ ቀውሙ ሰሙድ ሰሙድ የተባሉ ለምንድነው ይላል። እሺ ኑርጀና እጅ ሻውርጂ ኑርጀና እጅ ሻውርጂ። ኦኬ ማይክ ፍሪ። ሰላም በቃ እንትን ሆነ ማለት ነው። ስለዚህ እነዚህ قوم ثمود የውሃ እጥረት ነበራቸው። ለስንት ኪሎ ሜትር ሄደ አንድ ትንሽ ውሃ ታገኛለህ። በዛ ግን በዛ ሰይድና صالح የነበረበት ቦታ አንድ ኩሬ ብቻ ነበር። ህዝቡ በሙሉ በዛ መዲና በዛ ከተማ አንድ ኩሬ ብቻ ነበረው። ህዝቡ በሙሉ ከዛ ይጠጣ ነበር። በሙሉ የከተማ ሰው ከዛ ኩሬ ብቻ ይጠጡ ነበር። ለዚህ ነው ናቀቱ الله والسقياها ያለው አላህ Subhanahu Ta'ala የምትጠጣው ከዛች አንድ ኩሬ ነው። ህዝቡ የሚጠጣው ከዛች አንድ ኩሬ ነው። ሌላ የለም። ድርቀት ነበራቸው። የውሃ ማጣት ስለነበረ ثمد او ثمد ይባላል። ደረቁ ወይም ውሃ ታጣ። ከዛ ነው ثمود የተባሉ ዋሉ ዑለማዎች። እሺ የመጨረሻው ጥያቄ صف لنا قصة يونس ما تعرفه. ስለ ሰይድና ዩኑስ በዚህ ፓልቶክ ወይም በዚህ ሩም የገለጽኩት ነገር ስለ ሰይድና ዩኑስ ምን ታቃለህ? የምታውቀው ነገር አላህ ከፈተልህ ነገር ተናገር። የሚቆራረጥ እጅ ያውርድ። አንዱ ተናግሮ ግማሹ ተናግሮ ግማሹ የሚተው ከሆነ ለዛ ለሚመጣው ሰው አይክፈትለት። እኔም ፈልገው አሁን ተቅላላ ስለ ዩኑስ የገለጽኩት እኔ በዝርዝር መናገር የሚችል ብቻ ነው እንጂ ትንሽ ተናግሮ አላሁ አለም ሌላ ይመጣል። ትንሽ ተናግሮ አላሁ አለም ላ እሺ ማይክ ፍሪ بسم الله الرحمن الرحيم الحاقة ما الحاقة وما أدراك ما الحاقة كذبت ثمود وعاد بالقارعة فأما ثمود فأهلكوا بالطاغية وأما عاد فأهلكوا بريح صرصر عاتية سخرها عليهم سبع ليال وثمانية أيام حسوما فترى القوم فيها صرعى كأنهم أعجاز نخل خاوية فهل ترى لهم من باقية وجاء فرعون ومن قبله والمؤتفكات بالخاطئة فعصوا رسول ربهم فأخذهم أخذة رابية إنا لما طغى الماء حملناكم في الجارية لنجعلها لكم تذكرة وتعيها أذن واعية جزاكم الله ألف خيرا السلام عليكم ورحمة الله وبركاته ما يتفرين جزاك الله كل خير أهون أبو أنيس نتأيك اللهم أبو أنيس نبياتشن منالو زينوا القرآن بأصواتكم بل لا حديث دمو زينوا أصواتكم بالقرآن قروراتشن بقرآن أسوبوت ويم قرآنو بزابت أرود مساتشن بتجويداتشو أرغو أسوبوت أوكي أبو أنيس لتأيك አንዱ ተጅዊድ ያልተማረ ወይም ተራሰው ሲቀራ እና አሁን የሰማነው ድምጽና በጣም የሚያምር አቀራር ሊዩነት አለው ለቁርአን ውስጥ ለተከበረው ቁርአን በጣም የምንወደውና ከባድ የሆነው ቁርአን እና የዚህ አቀራር ልብ የሚመስጥና ተጅዊዱን እየሰበረ ሐረካውን እየሰበረ የሚቀራ እሺ ምንም አይደለም ወንጀለኛ አይደለም እንዲያውም እነቴ ነው ብዙ አቀራር የማያውቁ ሰዎች ቢቀሩ እኔ በሰማቸው ደስ ይለኛል ምክንያቱም የታረሙ ይሄዳሉ ላኪን ተፍሲር ሲባል መጀመሪያ በጆሮህ መጥገብ አለብህ በጆሮህ ጥሩ አቀራት ተግብና ከዛ ወደ ተፍሲር ትሄዳለህ። እኔ አሁን አባባሌ ምንድነው በተፍሲር ብቻ ይህን አይነት አቀራር ለመስማት ደስ ይለኛል። አቡ አኒስ ምን ትላለህ? ጥሩ ነው ወይስ መጥፎ ነው? ሁላችሁም ደስ እንዳላችሁ እኔ አውቃለሁ። እሺ፣ እና እባካችሁ ከብኒ ጀማል የምትማሩ ሰዎች እባካችሁ እኔ ድምጻችሁን አሰሙን። ለኛ አይደለም ቁርአኑ ነቢያችን ምን አሉ? አላህ ሱብሓነሁ ወተዓላ ማ አዚነ አርህማን አላህ ሱብሓነሁ ወተዓላ የሚሰማው ድምጽ ከሁሉ ድምጽ ደስ የሚለው አላህ የሱ ከላም በጉና በግና ሲቀራሉ ነቢያችን ሰለላሁ ዐለይሂ ወሰለም ያኒ ነቢይ ይሁን ስዲቅ ይሁን ተራ ሙእሚን ይሁን የአላህን ቁርአን በደንብ አድርጎ እየጠላለፈ ሲቀራ አላህ በጣም ደስ የሚለው ድምጽ እሱ ነው አሉ። እኛም እሱ ነው እና አላህ እግራላችሁ ኡሙ ቢላል አለች፣ ኡሙ ሪሃን አለች፣ ኡሙ ህያም አለች፣ ሌሎቹም አሉ። ለዚህ ነገር ስስታም አትሆኑና የእናንተን ቁርአን ለመስማት እንፈልጋለን። እሺ፣ አሁን እንግዲህ ወደ ተፍሲሩ እንሂድና ከስምንተኛው አያ ነው የምንጀምረው ዛሬ። ፈአማ ተሙዱ ፈኡህሊኩ ቢጣግያ ይህን ፈስረነዋል ትናንትና። ወአማ አዱን ፈኡህሊኩ ቢሪሕን ሰርሰሪን አትያ። አድ ከቀውሙ ተሙድ በፊት የነበሩ ህዩጅ የሆኑ ነገር ናቸው። ተራራዎች እንድን ሰኽር ሰኽር ታውቃላችሁ? 10-20 ሰዎች ሊያነሱት የማይችሉት ድንጋይ አሁን በተራራ ቁጭ ብሎ የሚገኘው ቀውሙ አድ አንድ ሰው መጥቶ ይሸከመው ነበር። ቀውሙ አድ አሁን ያለነው ወንዶች የምንባለው 30-40 ወንድ አሁን የሚያነሳው አንድ ሰው ያነሳው ነበር። በዛ ጊዜ ካኑ ጀባቢራ በጣም ግዙፍ ሰውነት ነበራቸው። አንድ እርምጃ ይላሉ አንዳንድ ዑለማዎች ሲሄዱ የነሱ አንድ እርምጃ የአንድ ወንድ አሁን 10 እርምጃ 5 እርምጃ የሚሆን ነው። በጣም ትላልቅ ነበሩ። እና እነዚህ ሰዎች ባለጉ፣ ነቢዩን አሰቃዩ። ነቢዩ መጅኑን አሉት፣ ሳሕር አሉት። ልክ ለነቢያችን የተባለ እነሱም ሁድ የተባለው ነቢያቸው ማለት ነው። አላህ ስብሓነ ወተዓላ ምን አደረጋቸው? ወአማ አዱን፣ አድ ማለት ቀውሙ አድ ማለት ነው፣ የአድ ህዝብ ማለት ነው። ወአማ ኢትዮጵ እንደምንለው ያኔ ኢትዮጵያውያን እንደምንለው የመናውያን እንደምንለው አድ አንድ ህዝብ ናቸው። ወአማ አዱን ፈኡህሊኩ ቢሪሕን ሰርሰሪን አትያ። ሱብሓነላህ። ንፋሱ በሁለት መግለጫ በሁለት ነገር አሳወቀው አላህ። መጀመሪያ ንፋሱ ሰርሰር ነበር፣ ባርድ ባርድ ቃትል የሚገድል ብርድ ነበረው። ሱብሓነላህ። አላህ እኮ እንደፈለገ ነው። ከፈለገ እሳት ነበልባል ያስገባና በንፋሱ ፈጣፈ ዓለይሃ ጣኢፉ ሚን ረቢካ ይላል። ቀስ ብላ መጥታ ንፋሱ ቀስ ብሎ ይመጣና ለካ በውስጡ እሳት ነበልባል ተሸክሞ ነው የሚመጣውና ሁሉ ነገር ወደ አሸዋ ወደ አመድ ይቀይረዋል። ይህ ደግሞ ይኸውላችሁ ምን ተሸክሞ መጣ ንፋሱ? ብርድ፣ የሚገድል ብርድ። ነካ ካደረገህ ፍሪዝ ትሆናለህ። ፈኡህሊኩ ቢሪሕን ሰርሰሪን ብርዳማ በጣም የበረደ አትያ። አትያ እንደ ጣቅያ ማለት ነው ወንድሞች፣ ሁለቱም አንድ ነው ትርጉማቸው። አትያ ማለት ድንበሯ የጣሰች ንፋስ ነበረች። እንዴት? ብርድ ቃትል። ሱብሓነላህ። በአውሮፓ ትናንትና አንድ እህት ስትነግረኝ ስንት ነው ያለች? 12 ወይም 22 ዲግሪ ሴንቲግሬድ ቢሎው ዚሮ ነው ያለ ነው አለችኝ፣ በአውሮፓ አሁን። እና እንደዚህ ከሆነ እንግዲህ የአዱኒያ ብርድ አሁን የምናየው ያኒ 10 ዲግሪ ሴንቲግሬድ ቢሎው ዚሮ ከሆነ ሱብሓነላህ፣ እንዴት ሰው ይኖራል? በማሞቂያ ማሽን ካልሆነ በስተቀር 20 ዲግሪ ሴንቲግሬድ ቢሎው ዚሮ በመንገድ ስትሄድ ቤትህ እንደዚህ ይህ ቴክኖሎጂ ይህን ማሞቂያ ባያመጣ ኖሮ። ላኪን የቀውሙ አድ ንፋስ ኤክስትራ ኦርዲናሪ ነው የነበረችው። በጣም በጣም አትያ ብሎ ሰየማት። አትያ ማለት አቲ ማለት ድንበሩን የጣሰ ከልክ ያለፈ በጣም በጣም ትልቅ ማለት ነው። ኢዘን ይህን ላከላቸው አላህ። ፈኡህሊኩ ቢሪሕን بنفاس صرصرين يعني بتام برد يا هزچو عاتيا بردوانا يعني فطنتوا كدنبر يطاسي سخرها عند كان ادلچم دومو الله نغرونا لك بعيناتش اندمنايو اهو اند تكسته كو نو منايو سخرها يعني اسقيات معناتنو በዛ በቀውሙ ሁድ አንድ ቀን አይደለም ላ ንፋሱ 7 ቀንና 8 ሌሊት ቆየ 8 ሌሊትና 7 ቀን يعني አንድ ሳምንት ማለት ነው አንድ ሳምንት ባንድ ፍጥነት ባንድ ብርድ ባንድ አሰቃይ ነገር ተከታትሎ ተከታትሎ ተከታትሎ ሄደ يقول سخرها اسقيات ማለት ነው ለምን ነው በሴት የምጠራው ንፋስ በሴት የምጠራው አረብኛ ሴት ነው የሚለው ለንፋስ ሴት በሴት ነው የሚጠሯት سخرها مش سخره በአማርኛ ምን ነው ሴት ነው ወንድ ነው ንፋስ ነገሩኝ እስቲ ንፋሱ ነው የሚባለው ንፋስዋ ወንድ ነው አይደለም አረ አንዱ በአማርኛ ወንድ በዚህ ሴት እንግዲህ ሁለት አለው ማለት ነው የሴትና ወንድ እንትና አለው ይገርማል እንግዲህ የቁርአን ይሻላል እንግዲህ የቁርአን ይሻላል سخرها نفاسوا اسقيات عليهم بمندرو يعني بقومه عاد سبع ليال سمنت ليلت ساقر نفاسو ببرتونا بسقاي هونو نجر ببرد متى وثمانيه ايام سمنت ليلت يعني الله سبحانه وتعالى عند سامنت مارتكو علاقتو سبعت كان بلو زم ليل يشلال لكن اكزاكتلي نو مينغري يالو 7 كان 8 ليليت حسوما تكتاتاي معناتنا حسوما ساقارط نفاسو عند كان انكون تنش برد بلو ويم دومو زق بلو اندزي بيطفلا 8 كان 8 ليليت نفاسو وندموش تملكاتو اهون ب لمثالي انجلاند لندن كتما بنروي اوسلو كتما بفرنسا باريس كتما بنزي ببنتنو بكتما وبتشا يهن اين التنفس بيمتا يا جماعه تسمون يالاچو يعني ايماجين بباريس وين بسستوكولم يهن اين التنفس لسبات كن بيمتا من تلالاچو وندموچ بسويدن يالاچو نفاسو كو قلال يمسلاچو حال وندموچ يميجدل برد يزو نو يمتاو سبع ليال وثمانيه ايام ليال ايام حسومات ساقرط بتكتاتاي فترى القوم فيها صرعا بمولوا بالزاغر ينبروا سوتش صرعا هونو موتو معناتنا كزيه علم تنسوا موتو اما ما تاچو دومو መጀመሪያ ንፋሱ ይመጣና ከመሬት አንስቶ መጀመሪያ ራሳቸው ይቆርጠዋል سبحان الله العظيم ست سماء وراسه ያስፈራ በሙሉ ዘይ ነበር ሰዎች ንፋሱ አነሳና ወደ ሰማይ ወደ ላይ ወሰዳቸውና ሁሉም ራሳቸው ቆርጦታል ራሳቸው ተቆረጡና ራሳቸው ከተቆረጡ በኋላ ምን አደረገ ንፋሱ ራሱ ወደ ታች እግሩ ወደ ላይ አርጎ በመሬት ላይ አሰጠማቸው ፒክቸሩ አይታችሁ አሉንሞች سخرها عليهم سبع ليال وثمانيه ايام حسوما فترى القوم فيها صرعا صرعا ማለት በሙሉ ይሞታሉ كانهم اعجاز نخل خاويه نخل يتمر زاف ማለት ነው رجم يتمر زاف እና ከስር መሰረቱ የተቆረጠና ወይም ሰውየው መጀመሪያ ራሱ ንፋሱ ይመጣና ራሱ ይቆርጣዋል ራሱ ቅርፍ አድርጎ ሲቆርጠው ራሱ ወደ ታች እግሩ ወደ ላይ አድርጎ በመሬት ላይ ተክለዋል አዕጃዝ ነኽል ማለት የተምር ዛፍ ግንዱ ማለት ነው ልክ እንደ ግን የተምር ዛፍ ግንድ ድምጥማጥ ይወጣ የጠቆረ ባዶ የሆነው በውስጡ ባዶ የሆነ የደከመ አርጎ ልክ በንትን በመሬት ላይ ተክለዋል ማን ነው እሱ ለሰው እኮ ነው ወንድሞች سوتشو يعني طغوا طغوا طغوا عتوا عتوا عتوا كدنبر يعني ألفونا نبيو انتن بلمناتشو بلمناتشو انبيالو الله سبحانه وتعالى نفاس لا كلاتشو سباتك ان سمنت ليليت تكتاتاي بتقام كبار برديازي لا كلاتشو النا لك اند تمر جند هنو يعني راساتشو ودا تاتش اقراتشو ودا لاي بمولو الزامرية ستم يلونا مريتو يبالاتشوال اندزي هرقو اتفاتشو باتش روي هنو انقدي يقوم عاد سبحان الله كذاك الطلو من متى وجاء فرعون من قبل من قبل من قبل ومن قبله نعم وجاء فرعون ومن قبله كقوم عاد بهلا قوم عاد مجمر يا ناتشو كقوم نوح بهلا يمتقو ناتشو قوم نوح مجمر يا كفروا الناس ناتشو مجمر كفرنا الشرك يتجمروا واندموش بسيدنا نوح نو سيدنا آدم كذاب في تنبر عند شيء أمت قوية سيدنا آدم سيدنا آدم تولدس كميموت إدميو عند شيء أمت نبر إشي بزي عند شيء أمت شركة مبال نقرال نبرم كان الله يعبد وحده الله لا إله إلا الله بيتشا تبلو وبزي عند لاند شيء أمت ألا من كفر ألا من شركة هيد نبر نحمتا أمس شيخوت نبرو الزاقزي شيخ مبالو شيخ فلان شيخ عدا من لم يبالو بالقران تقصدوال يعوق ويقوث وانتن يم يبالو الناس سيموتو عند باند سيموتو حزبو ود قبر يهدي كذا كترابو يوسدال مولانا يقوث مولانا يعوق يابل يالو شيطان دوما متانا كغزي بحالا انزيه كو شيخوچو امستو كو تلال شيخوچ كو ينبرو عبد القادر الجيلاني شيخ نور حسين طلال الدين شيخ عبد السلام شيخ مش عارف شيخ دسوقي شيخ حيدروس انزي امستو كو ان انت تاوقو منجي اباتوچاچو قدم اياتوچاچو انسون لمونو نبر زناب يميمطا يميل وحي كشيطان وردي حزبو قس بقس قس بقس قس بقس قبر يتبالو ود اله تقيرنا بمولو حزب قبر المجازات جمره شرك تجمره الله سبحانه وتعالى نوح لكن لذي شرك كسر مسرته نقلو ليقرفو سيدنا نوح 950 عامت وسدبت انجاوم شركو لياسقومو والشالم انجاوم باسي باسي يعني بسو يامنو 12 سوتش بቻ غفابل اسك 80 بس انت عامت وندموچ اهون يمن سوا بغزياچن خالد كبروم مثلا خالد كبروم باجو ياسلمو 2000 ناتشو يبالال سبحان الله اندغنا خالد كاساهون نبال نبال مثلا ويم ابو حيدر نبال ويم يفلقو سوي امطونا باجو ياسلمو 2000 ناتشو يبالال بس انت بسوست عامت بارات عامت كزاي ما يبزا انتنو اشي لكن سيدنا نوح مجمرا ميغرماچو نغر وندموچ ለምሳሌ خالد كبروم نبي አይደለም ተራሰው ነው 2000 ያሰለመ لكن سيدنا نوح نبي رسول معه كتاب ومع الله معه وجبريل معه مع كل هذا من اين السوش እንደነበሩ አናቀም 950 አመት እድሜው እንደሚባለው 1300 እድሜ ነበረው سيدنا نوح 350 دعوة كما جمروا بفيتنو كذا دعوة كجمرا رسول كوانا بوهلا زتن يمتو أمس أمت دعوة درق انبيالوت قطولة يمتو قوم عاد بارالو أهون بإجاشين يالو كقوم عاد بوهلا بزيح ريح صرصر عاتيا بسوكات أفاتشو بوهلا ليلوش متو أهون سلا فرعون ينقرال وجاء فرعون ومن قبله بفرعون جمرنا كسو بفيت ينبرو مالي كسب في تنبروا انما يقول سبحانه وتعالى والمؤتفكات وجاء فرعون ومن قبله فرعوننا كسب في تنبروا نبيوچنا حزبوچ بلو يعني بتقل الله سيناجر كذا عند حزب تقس ازي والمؤتفكات عليه مؤتفكات وندموچ قوم لوط ناتشو المؤتفكات የሉጥ ህዝብ ናቸው ግብረ ሰዶም መጀመሪያ የፈጠሩ እነሱ ናቸው والمؤتفكات بالخاطئه በስህተት መንገድ መጡ በወንጀል መጡ እነዚህ ህዝብ እኔ የሚገርመኝ ወንድሞች አንድ ነገር አለ በጣም የሚገርመኝ አሁን አሁን በዘመናችን ከነቢያችን ሰለላሁ ዐለይሂ ወሰለም በኋላ እስካሁን ድረስ እንደዚህ አይነት ወንጀሎች አይከሰቱም አረ ከዚህ ባሰ የተከሰተ ነው በአሜሪካ ወንድ ለወንድ ለማጋባት ሐላል ብለው አጸደቁት ሌላስ ስንት ወንጀል የተደረገ አላህ ዝም ብለዋል لأن هذه الأمة أمة مرحومة أمة محمد الله قطعتها تشوب آخرا ويعدرقه قال يكسث لهم بزونا قرنا يالن لكن لقوم عاد لقوم ثمود لقوم نوح يعدرقه نقر اسكهون درسال تكسثهم هنا الله سبحانه وتعالى أحكم الحاكمين السياك قال لمن دهوني المهم وجاء فرعون فرعون متى أنا ربكم الأعلى لا ساتر الله تشوف فرعون بزو ونجلنا يدرقو مليون واتادر يزونو ببحر يسطمو سويو لكن تلك ونجل يدرقو انا ربكم الاعلى للا اله الا لم كني بستقر عليه كفتنيا ونجل يحنو اشي ومن قبله كسو بفيت ينبرو يعني يا عيسى قوم يا زكريا قوم يا يونس يا تقلال الرسلوش حزباتشو بزي عادت نويت قطو كذا قطرو من عليه والمؤتفكات مؤتفكات او ملوط لبتشاچو امطاچو لمن مسراچو اندموچ انسو يادرغوت وانجل حقيقه كتفطرو يتليه نو الله كفطرني ليلى كفطرن انتن ليلى عينت تكبار نو يادرغو المؤتفكات بالخاطئه بمطفو نغر متو انزي قوم ملوط فعسوا رسول ربهم مجمريا ሉጥን አንታዘዝም አሉ አናቀህም አንተ እንደኛ ሰው ነህ ዞር በላሉት فاخذهم الله اخذه رابيه አሁን ደሞ رابيه አመጣ ተመልከቱ ጣቂያ رابيه عاتيه ሶስቱም በአንድ ትርጉም ነው የሚተረጎሙ اخذه رابيه ምን ማለት ነው رابيه ወንድሞች ሪባ ታቃላችሁ ሪባ ማለት እኮ ዚያዳ ማለት ነው الله كدنققو وج مالتنا وريبا رابيانا بمو يعني نورمال كهونو دمبرو يتقاس مالتنا رابيا آتيا نفس الشيء طاغيا نفس الشيء أهون الله سبحانه وتعالى يورد باتشو كتعات كانت رابيا أخذة رابيا يعني لمسالي أنت عند سو يبدلها አደለ ኖርማል ቀጣት ለመስጠት ከተፈለገ ተሰድበዋል ወይም ደሞ በቦክስ አርገህ ትመተዋል እሺ ወይም ደሞ ያኒ ممكن ትገድለዋል ከዚህ ሌላ ምን አለ ወንድሞች አንድ ነገር ገንዘብ የወሰደ ወይም አንድ ትልቅ ወንጀል ያደረገ ባንተ ጥሩ ሰው ከሆንክ ዝም ትላለህ አፉ ትላለህ ላ ቁጣህ መቆጣጠር እንቢ ካለህ ትሰድበዋለህ ከዛ ካለፈስ ትመተዋለህ ከዛ በጣም በጣም ከተቃጠልክስ በሽጉጥ አርገህ ትመተዋለህና ይሞታል ይሄ ነው ምናውቀው አይደለም እንዴ ላኪን አኽዘተን ራቢያ ከዚህ በላይ ግን ምን ታረጋለህ ከዚህ በላይ ድንበሩ የጣሴ ትመጣና አፍንጫው ትቆርጠዋለህ ሁለት እግሩ ትቆርጠዋለህ እሳት ለኩሰህ ያኒ እስከ ጉልበቱ ታቃጥለዋለህ يعني يموامال كذا قتلو اندغنا امطته يعني انغتو انق ارغه بزاف لاي تنطلطلو الله كذا بحال امطته ሁለት እጅ ትቆርጠው الله ይህ አቲያ ይባላል ራቢያ ይባላል ጣቂያ ይባላል يعني ሰው ከሚያደርገው እንስሳም እንደዚህ አያደርግም አንበሳ አንድ ፍየል ከያዘ ይውጣታል እንጂ እንደዚህ አይነት አያደርግም ስለዚህ اخذهم الله سبحانه وتعالى قطعቸው በምን أخذة رابية بتلك نقرنا يكتات شو ما أننا شو النزي واندموش النزي قوم لوطنا شو من دونه رابية رابية كدنبرية أتعث من دونه يستات شو مجمّريا أرات متو قد أرنبرو قوم لوط سيدنا لوط يتلاكلاچو 400 مندر نبرو قريا اگر كتمان بلو اندفلغاچو بلوت 400 نبرو انزي حزبوش بمولو مدفو سرا يسرو نبر الله من ادرغاچو جبريل متانا باند كنفو تملكتو انغدي اتيا رابيا يتبالو قطات هينو باند كنفو 400 قريا انساچو ود سما اي وسداچو እዛ ሰማይ አጠገባ እንትና አድርሶ እንደገና መሬቱ ገለበጠው መሬቱ ገልብጦ ወደ መሬት ላይ አመጣቸውና ደመደማቸው መሬት ውጣለች ህዝቡን ውጣ መሬቱ ልክ ሰው እንደሌለው ነገር አስቀረው ሞቱ ወላ አልሞቱም እንጂ በመሬት ውስጥ ቆነ የሰጠው ሞተዋል ሞትም ጠግቧል እንጂ ላ አخذت الرابية የተባለችው በዚህ አይደለም ثم الله بأفر وسط أسقبته مريت واتش خلاص دمت دماتشو لا نزي هذا اللم يعني انتناتشو وانجلاتشو كسو درقيتي باسا سلهوني اندقنا بجهنب كوكي هونو بجهنب يتسرى دنقاي أورد باتشو دي متوالكو خلاص لا يا الله قطع رابيانو يا الله قطة رابية لمن يا الله قطة رابية هوني كدن بروبة لا هوني سراتشو وانجلاتشو رابية اسلو هوني الله أكبر من أدرقو واند سيتاي فلقم واند لسكس نال سميت واند النوم يعقبه الله تقطة باتشو والله المؤتفكات قوم لوط وهم 40 قرية تمام وجريمتهم يدرغت ونجل كذبوا الرسول مجمريا بسيدنا لوط كفروا واخترعوا اللواط مجمريا ادم كتفطر اسكزا غزي يهن عينت درغيت وند لوند سكس يميادرغو تسمتم تايتوم اياكم اول من بدا هذه الجريمه قوم لوط جريمتهم ضعف يا درغوت ونجل اطفنو فحشاء وتجاوز اطفنو هلتنو فحشاء يعني بالقناو ادرغو وتجاوزو بالقناو دومو كدنبرو يتطاسا نغر ادرغوت لمثال الزينا جريمه نو ونجل نو زينا وند لسيت مالتنو يهجن غبر سدوم جن مجمرا زينا نو ولتنيا وند لوند مهونو الله بتقام تقطع باتشو لذلك عذبهم عذابهم كان ضعف اتقف نبر اتقاتاتشو اتقف نبر كسما يمتطو دمد ماتشونا كذبوا هلا حجارة من سجين كجهنم يتتقبس اسات انتنو دنقا يمتطو دمو دا اورد باتشو الزا طيب استي لنقراتش واندموش كما جمريو أسر ملائكة ألك أتشو جبريل نبر أسرهم ودلوت مدتو لكن ودلوت كما هيدا أتشو بفيت بسيدنا إبراهيم ألفو بنقراتشن لاي سيدنا إبراهيم للوت يواندماتشو لجنو يعني لوت لسيدنا إبراهيم يواندماتشو لجنو يعني سيدنا إبراهيم للوت أغوتاتشو ناتشو اوكي باند اگر ينور نبر باند اگر مالت لمثال اند الكويت نا اند سعودي عربيا يا اند 1000 كيلو متر ليونات اند 500 كيلو متر ليونات اندزي نبرو اوكي جاء المرسلون اندزي رسولوچ ملائكاوچ ناتشو 10 ناتشو علقاچو جبريل نو نچ لبس لبسو نچ عما ادرغو ياندندو بفرس متونا بابراهيم بيت گبو إبراهيم يماتشو سوشناتشو وهو سبحان الله مروا بإبراهيم وهو عم لوط فاستضافهم إبراهيم إبراهيم يتاوك أبت نقر بنور انقدان يا كبر نبر بيتو إبراهيم سيدنا إبراهيم بيت كانقدا أسرفو ياكم كل قزي انقدان دمتانو بقية تردنو بتقام انقدان يود نبر سيدنا إبراهيم أهن ما تؤسرهم سلام على تشو سلام على لوت ከተቀመጡ በኋላ فراغ الى اهله شلوك بلا وطا عند تشكولي من لمارق within 2 minutes بقى متنا فيتاچو لاي اردو طبسو امطالاچو እሱ ምን ማለት ነው ሰይድ ነብራሂም እነዚህ ሰዎች ናቸው ብሎ ነው መላእካ መሆናቸው ነው ያቀም እና እንዴት የመሰለ የተጠበሰ ስጋ አመጣና አቀረበላቸው ላኪን እጃቸው ሳይዘረጉ ምግቡን ሳይነኩ ቀሩና ፈራ ሰይድ ነብራሂም ጅኖች ናቸው እነዚህ እንዴት ይሄን አይነት ምግብ አይበሉም فأوجس فيهم من أخيفة موسى يعني سيدنا إبراهيم بتأم فرع سلم ما يبلو أوكي لم يأكلوا فخاف إبراهيم لكن كفر بهلا أسنان نوت إبراهيم ألوت إن يامت أنا وله لتنقرنو عندن يو لنقرهنا بهلا دمه لتنقرهنا لنقرها لنا ألوت من جنو سيدنا جبريل من ألو يا إبراهيم أنت هن متوهايا نو إدميه إدميه متوهايا أمتنو ميسته زت أنا ويمتو أمتنو إدميه بل ميسته أرقزار ليش ألوت أرقزار ليش أو سيدنا إبراهيم فزز بلو مكنياتهم أروغينو شمقلوال يعني تسأغرو نيش هونوال يعني انتنو جرباو إيتات أفنو بكا شمقلوال الجرتوال متوهايا أمت فزز بلو سيسماتشو ميستو وچ انت ميستو سارا بزان تنبرش بوست بيت نبرشنا يورطاش متاشنا بق عليك مندنو متلو تالك تغرمتش مكياتو اروغينيش يمتو امات ي90 امات سونيش مهانيش اتولدم متارشنا من علاچاچو انشي ارغوزنش الوات وند لجلة ولينو ألوات أوكي ثم قال لهم انديت هلا والله هكذا كذلك قال ربك إنه عليم حكيم الله سبحانه وتعالى كو يعني من يمسانو نقري لهم ارقزنش لتولجنش بلو أبسر فسكت وجهها وقالت عجوز عقيم الزيف الجواء اندزي مصري وش اندم يارقود بجوارقا فيتوان متاشنا ويني يا نهار اسود يا نهار ابيض منا من دميلو انت ويني اني عجوز اروغي عقيم مهان الولدني كذلك قال ربك هو علي هين الله سبحانه وتعالى قالك انه حكيم عليم او حكي او عليم حكيم الله سبحانه وتعالى اندزيه نو شانه لفلقو يسطوال ان ترغزرش بلو ابسروات اهون سيدنا ابراهيم دسالو اهون ملائكوچو اسرو بسو قرص يمطو تنستو ليهدو سيلو سيدنا ابراهيم طيقاچو قال ما شأنكم لمن تويتنا متهدو قالوا نحن الى قوم لوط لنعذبهم ود قوم لوطنن قطات يزن ما يمطانو قال ابراهيم يا جماعه يا جماعه دي قوم لوط متشرساچو كهونما لوط اكو الله كنسو غا بسو يامن بلوط يامنهم قالو اكو كنسو غا انديت مريتون يمتغلبطو كهوني لوطس يلوط بيتسبس كسو غا يامنو سوتشس مين لي هونو نو بلو مكراكر جمر سيدنا ابراهيم من قالوت سلسو انتن يمياغبا ادلم چكچك اتابزا توننا انهيد قالوت يهن اهون يالكواچو اهون يالكواچو تاريخ كان كريفا اني فابريكيت ادرغيو سايون بالقران اسقمطوا الله سبحانه وتعالى اهون كني غاسمو انغدي قران لقرلاچو ولقد جاءت رسلنا ابراهيم انزي 10 رسلوچ ملائكاوچ سو تمسلو ود ابراهيم متو بالبشرى لج اندمي ولد بسرات يزو متو قالوا سلاما سلام عليكم لو قبوا قال سلام فما لبث أن جاء بعجل حنيذ عند جمع هونو بق أمد أن أرد الله جو سقاونا متوك أكلو أقرب الله جو فلما رأى أيديهم لا تصل إليه እጃቸው ዘርግቶ መብላት እንቢ ያኒ እጃቸው አልዘረጉምና መብላቱ አልበሉም መብላት ስለም ያኒ አልበሉም ስለማልበሉ لا تصل اليهم نكيرهم تطرطر نكيرهم ማለት እዚ ላይ ግራ ገባው እንዴ ነጭ ልብስ ነጭ ዑማ መላእካ የሚመስሉ ሰዎች መጥተው ሊበሉ ብዬ ይሁን ሁሉ በጋርጄ ለምን አይበሉም ብሎ ግራ ገባው واوجس منهم خيفه فر كنسو በጣም ፍራቻ ተሰማው ሊገሉኝ ነው ጅኖች ናቸው መላእካ ናቸው ሰው ናቸው ግራ ገባውና በጣም ፈራ قالوا قران يقراه ነው لا تخف اتفرالوت ان ارسلنا الى قوم لوط وده قوم لوط ነው የመጣ ነው وامراته قائمه ان ميستو ابراهيم ميست قوما يسمعش ነው በዛ በደጃፉ ላይ ትወልጅ ያለሽ አንተ እኮ ልጅ ልትወልድ ነው ሲሉት ለኢብራሂም فضحكت ሳቀች የምን ሳቅ ነው የብስራት አይደለም ወንድሞች እሷ የሳቀችው የደስታ አይደለም የመገረም ሳቅ ነው የሳቀችው ሃሃ አለች ናም ኡሙ መሐመድ አንቺ ሃሃ እኮ አይመስልም የሰይድና ኢብራሂም ሚስት የሳቀችው የምንድን ነው ተገረመች አሁን እመቴ ፋጥማ እመቴ ፋጥማ ማለት ለምሳሌ የአቡ አኒስ ሚስት እድሜያቸው ለምሳሌ 90 ወይም 100 አመት ነው አቡ አኒስ አትስቀም እንዴ ያንተ ሚስት ለምሳሌ እድሜያቸው 100 አመት ከሆኑ አሁን ሼክ ኢብራሂም ይመጣና እመቴ ፋጥማ ናም ልትወልድ ነው ወንድ ስላቸው ምን ይላሉ እንግዲህ እመቴ ፋጥማ ሳቃቸው የደስታ አይደለም የመገረምና يعني من دنو مسما وبلا ساقج انجلي يقول القران من هلال فضحكت فبشرناها باسحاق ومن وراء اسحاق يعقوب اسحاق من بالو لتولجنو اسحاق دمو يعقوب لولدنو بلو سياب السروات قالت يا ويلتا ويلني ويلني عليك يا ويلتا االد وانا عجوز አረው ጌሴት ሽማግሌ ሴት ከመቶ አመት በላይ ሆንኩ ወይም ከዘጠና አመት በላይ ልወልድ ነኝ وهذا بعلي زوجي ማለት ነው ይሄ ደግሞ የኔ ባል ሸይኸን ያረጀ የሸመገለ ሰው ان هذا لشيء عجاب عجيب የሚገርም ነው አለች እኔ ሽማግሌ ባሌ ሽማግሌ እንዴት ትወልዳለን لا ትወልጃለሽ اسحاق يولدال اسحاق دمو يعقوب يولدال يعقوب دمو اسر عند اسر هولت لجوش يولدال انا ايه نجر قرباتنا كذا بحالا دنغرغر حالات مالتنا قالت يا ويلتا االد وانا عجوز وهذا بعلي شيخا ان هذا لشيء عجيب مهاني هوناچو سيتوچ تمرتو وسدو مهاني هوناچو وندوچ تمرتو وسدو وندموچ والله الله كفلج كثلاث امت يا درجاچو تدار لجل يسطاچو يچلال ثلاث امت ابراچو بالنا ميسونو هوناچو يقياچو الله سيفلجو ساعات بميفلجو دقيقه جوبا يلاچونا امست وندوچ ሁለት ሴቶች ወልዳለ الله ይሄ ነገር አይችልው ይችላል እንጂ እኔ አንድ ጓደኛ ያቃለሁ በአሰብ እሱ ሪፋይነሪ ሰራ ነበር በንዚን ማደያ ማጽሊያ ምናምን የምትሉት እኔ ደግሞ አስተማርክ ነበርኩና ጎረቤቶች ነበርን አገባ 18 አመት አልወለዱ 18 አመት በጣም ይዋደዳሉ ረባ ከሌላ አግብተ ሁለት ቢሉት ላ عليها نحيا وعليها نموت አለ እሷ ብቻ ነች አለ ከሷ ነው የተወለድኩ ከሷ ጋር ሞታለሁ አለ ከ18 አመት በኋላ እንደምንም ብሎ ወደ ሳውዲ አረቢያ መጣ እዚህ አብረን ተገናኘንና እንዴት ነው አላህ አረዘቀህ ማልኩት አላህ አረዘቀኝም ገና ነኝ ታቃላችሁ የሄደባቸው ዶክተሮችና ሆስፒታሎች ቁጥር ስፍር የላቸው አላህ እንብያለው ጊዜው አልደረሰም አንድ ቀን እዚህ ሪያድ እኮ ነው ትላልቅ ሆስፒታሎች ዙሮ ዙሮ ዙሮ ሲያበቃ ሰለቸውና ደከመ ተው አንድ ፓለስቲናዊ ነበር ከኛ ጋር የሚሰራ በካምፓኒው ያኺ አንድ ዶክተር አለ ያለ እሱ እስከዛም ድረስ የሱ ክሊኒክ ነው ያለው ትንሽ ክሊኒክ 56 ክፍል ያለው እንደ አፓርትመንት ነው እዛ ሄድና እሱ ስፔሻሊስት ነው አሉትና ሄደ ከዛ እዛ ከሄደ ሆስፒታል ወደ ሆስፒታል ሲሄድ ምን ይሉት ነበር እንደዚህ አርግ እንደዚህ አርግ እንደዚህ አርግ በቃ አስቸገሩት እዚህ ሄደና ስንት አመት ሆነቸው አለ 18 አመት አልወለዳቸውም አልወለድንም እሺ ሚስት አምጣት አለ ሚስቱ አመጣ አሁን ግባና አንድ ክፍል ሰጣቸው ግባና ትንሽ ደባብሳት እንደዚህ ከዛ ኋላ ስሜት ሲመጣ ስፐርሙ በአንድ ፍንጃል ሰጠው በአንድ ፍንጃል እዛ አፍስሰው አለው እሺ ብሎ ስፐርሙ አመጣለትና ከዛ ላቦራቶሪ ውስጥ ገብቶ ስፐርሙን ሲያይለካ ችግሩ አወቀው ዶክተሩ ምንድነው ችግሩ ታቃላችሁ ችግሩ አንድ ቀን ነግሬያችሁ ነበር አንድ ሰው ከሚስቱ ጋር ግንኙነት ሲያደርግ የሚያፈሰው ስፐርም አንድ ጊዜ ቀዝፍ የሚያደርገው ስፐርም በዛች ትንሽ ጠብታ ከ200 እስከ 300 ሚሊዮን የዘር ፍሬ ያሉ እዛ ለድገመ ወንድሞይ ከሚስቱ ጋር ተገናኝተህ ወይም በማንኛውም ነገር ከብልት የሚወጣው ስፐርም አንድ ቦታ ሲፈስ በዛ ፈሳሽ ብቻ ከ200 እስከ 300 ሚሊዮን ለልጅ የሚሆን ፍሬዘር አሉ እዛ አሁን የዋኙ በዛ በስፐርሙ ላይ የዋኙ ወደ ማህፀን ሲሄዱ within 20 minutes or 20 seconds 20 minutes እንደዚህ በሙሉ ይሞታሉ አላህ ለልጅ ያለው የዋኘ የት ይገባል በሴቷ ማህፀን ይገባል ማህፀኑ ይዘጋል ከሴቱ ጋር ፈሳሽ ይገናኛሉ ልጅ ይፈጠራል ይሄ ነው አይደለም ችግሩ የዚህ ሰው ምን ነበር ያ የዘር ፍሬ ሆነው የሱ ደካማ ነበር ሰውየው ስፐርሙ ሲያፈሰው በዛ በሴቱ ብልት ሲያፈሰው ለልጅ የተባለ ነገር የዋኘ ሲሄድ በመሐከል ይደክመዋልና ይሞታል ወይም ይደክመውና እዛ ማህፀን ሳይደርስ ይወድቃል እንደዚህ ነበር የሱ ስፐርም ችግሩ አወቀው 5 ነው 6 ታብሌት ሰጠው ምን አለው ከሚስት ጋር ከመገናኘትህ በፊት ይህን 2 ታብሌት ውሰድ አለው ከአንድ ግማሽ ሰዓት ተገናኛለው ምክንያቱም ስፐርሙ ቁዋ ያገኛል ቁዋ ስለሚያገኝ ሩጦ በማህፀን ውስጥ ይገባል والله እሱ ምን ይለኛል ታቀልሰው ይው በቃ መጣና 2 ታብሌት ወሰደ ከግማሽ ሰዓት በኋላ ከሚስቱ ጋር ተገናኘ አንድ ሳምንት ሄዶ ቼክ ሲያርግ አረገዘች ለምን አረገዘች ብሎ ስጠይቀው ያንተ ስፐርም የዛ ያሉ በአይን የማይታዩ ዘር ፍሬ የተባሉ ድክመት ነበራቸውና ቁዋና ኃይል የሚሰጣቸው ታብሌት ሰጠዋቸውና ትንሽ ቁዋ አገኙና ማህፀን ውስጥ ገቡ አረገዘች አለ እር ይሁን 18 አመት እነዛ ስፔሻሊስት ዶክተሮች ይህን ማወቅ ነው ያቀታቸው ብሎ ጫውኩ አለ ከዛ ሲወጣ እኔን ሲነግረኝ ተሳስተሃል አልኩት እነዚህ በሙሉ ዶክተሮች ለዚህ አሁን ያየህ ዶክተር ኡስታዞች ናቸው ከሱ የሚበልጡ የተማሩ ፕሮፌሰርስ እና ሳይንቲስትስ ናቸው ጠይብ እንዴት ይህን ማወቅ አቃታቸው እነሱ አይደለም አልኩት አላህ ቀኑ ጠብቆ ነው የሚሰጠህ ወንድሜ ቀኑ ስላልደረሰ ሰዓቱ ስላልደረሰ خانه العقاقير ዶክተሮች የሚሰጡ የነበረ መድኃኒቶች ገና ቀኑ ሰዓቱ ደቂቃው አልተጨረሰ ማለት ቀኑ ደረሰ ሚኒቱ ሰከንዱ ደረሰ ልጅቱ አረገዘች ማለት ነው እሺ እና የሰይድ ابراهيم ሚስት فضحكت فبشرناها باسحاق ومن وراء اسحاق يعقوب قالت يا ويلتا أألد وأنا عجوز وهذا بعلي يعني هذا زوجي شيخة إن هذا لشيء عجيب عليك قالوا سبحان الله ملائكة شو منالوت أتعجبين من أمر الله؟ كالله درقيت كالله تشلو تانو متدنكيو أي يمدنك نقر قوال اللم الله قول هل نقر لما ليارا قوي مفلقه وكو بتعام كلال كونو لما نسكزي درس دنزز تيالش يا الله تشلو تاكونو أتعجبين من أمر الله؟ رحمة الله وبركاته عليكم أهل البيت إنه حميد مجيد. ننتي يبراهيم بيتسب يبراهيم أهل بيتي هنا تشو الله يسون رحمة ليا فسلا تشون يمت أنا أرجزش على أيزوش أتتراتري إسحاق لي ولدنا وكزار مو يعقوب لي ولدنا وبلو تنستوسي هادو. فلما ذهب عن إبراهيم الروع إبراهيم فرطونا بالروع مالت زي فرات شانو بتعن فرّا من جنو ميلو تالي نزي سوش ناتشو لما انديت هرق زال انديت مستين تهرق زالش بلو يتنكتك كتا يفرّا كزاك أس بلو كس بلو كزاك أزنا فرات شاو بنو سهدي لال الله سبحانه وتعالى. فلما ذهب عن إبراهيم الروع فرات شاو سلك قلة الله وجاءته البشرى يجادلونا مكراكر جمرا أهون يجادلنا الله سبحانه يكراكرنا يعني إبراهيم كالله لو أدلم يتكراكروا كملائكة شنو قن الله تكراكرني لان انديت من علي يجادلنا في قوم لوط يسون فايل زكتو أهون سلا لوط من ناقر جمرا إبراهيم من علي اندي ان انت من نكاتشو لوط قوالي يلوط بيتسب قوالو كسو قايا منوالو انديت مرتون انستاتشو هلوم عذاب تارقالاتشو إن إبراهيم لحليم أواه منيب يقولاتشو انديت يا مقو سوال حليم تقاش نو أواه هلوك زي وا وا وا يميل يا الله انتن شلوتا سياي يا الله انتن لك انت سياي وانجلو وانجلو سيسما يميل نبار إبراهيم كنا انت ما نو يميل واندموش وانجل أدرقن باب الله عند تمتع باب ترند تقرفك عند التنش وانجل تارقنا منو تلاله منو وانجلو سلا كبده وانجلو سلا السكاية كونو لا أهم بس بزاد اللم آهي من لو قنزبك كسر ميستو كبت أبت أتشو لجو كفنقاتو نزينو يينيا إبراهيم قل من هلو إن إبراهيم لحليم مجملة حقاش نبر أواه أوهيب وانجل كادرق كتا ولا الله مشش سنت بقلتش أستوى الله سبحانه وتعالى حليم تقاش أواه كل جزيه بك أوانجل كان الرجاء أبو لا مسك أي منيب كتا ودا الله من ملسو النزيس وسط بحريات كنيا قالوا قالوا أن دمج يدلو إشي كذبها لا منالوت الله منالو يا إبراهيم أعرض عن هذا أتكراكرا الله بملائكة شو ملاسنا من ناقرو أتكراكر سلالوت اندي لمن تكراكر اللي خلاص إنه قد جاء أمر ربك يا الله تعزاز متى وله خلاص يا الله تعزاز متى نوح سيدنا لوط تكراكراتشو لمناتشو مكراتشو انبيالو أهو النقر تدمد خلاص ألك أن يا الله فكاد متى أن تتعذبوا زنبلالو إبراهيم التكراكر يا إبراهيم نعم أعرض عن هذا لو يا إبراهيم أعرض عن هذا أعرض مالت تو أتكراكر إنه قد جاء أمر ربك وإنهم آتيهم عذاب غير مردود يا الله قد وردوال أي ملس مدوهال أي ملس منا زنبلالوت. ثم لما جاء المرسلون إن الزار سلوك ودلو طهيدوها هنقديه يا إبراهيم بيت انتتو ودى لوط حيدو وهم عشرة بعد العلماء تسعى إلى اللو المهم أسر لاتشو يقول لاتشو سيتوش سبحان الله الله سبحانه وتعالى بسورة الأحزاب من ذن لو ميلو وضرب الله مثلا امرأة مين؟ امرأة لوط وامرأة نوح لكفارش مثالي أرجو تكسي. وآسيا بنت عمران ومريم لا آسيا بنت مزاحم ومريم بنت عمران النزي دمو لمؤمنوش عند مثالي أرجو أقرباتشو بسورة الأحزاب. أهون النزار رسولوش عشرة رسولوش ودلوط هيدونا من تكسر تاك اللاتشو يلوط مست خائنة كدات يهونتشو يجهنب لجنش السوا يسيدنا لوط إن يسيدنا نوح هلتم يجهنب سوش ناتشو يا نبي مست هنا يجهنب أهو الله إن مجمّر يلوط مست تنساشنا لنزا وطاتوش وندوش يميفلقو هدا نقرتشاتشو هيقرب وندوش هيدا شنا من على الشاشة إن توت أتوش أو يمت فلقوا شو كونجو كونجو وندوش متوالو دلوت نو الناس تي يا سكال يا سازنال يا ساسبال من أين ت يما كتر نجار كونوا هنا جار يا سيدنا لوت ميست راس واتنستا هيدا لنزا متفسر ميسر وندوش يقول لا تزاري ودولوت يومتو أسر قنجو قنجو وندوش متوالنا نو بلا نقر الشاشو. وقال سبحانه وتعالى بزي عينت الله بالقرآن من على في سورة هود ولما جاءت رسلنا نزي أسر ملائكة وشي تلاكو ودولوت كمتو بحالا ولما جاءت رسلنا لوطا سيئ بهم وضاق بهم ذرعا نبت أم تسك أيو تقببات شو وقال هذا يوم عصيب زاري ينان تكتعت كزينا وتبالو وجاءه قومه يهرعون إليه ياتشي يلوت مستهداس كنقرتشا شو بهالا شبابو شو وطاعتو شو تسبسبو موتو من لما رقون دموش نزا أسر ملائكا وش بسو كرس يمتو يزوات شو لهدونا قنيت لياغرو كنسو من زرنا ليارغو كنسو. وجاء قوم لوط يهرعون يروت أمتو إليه يعني ودا لوط ومن قبل ومن قبل كانوا يعملون السيئات مكناتهم بزي أين تتوق ونبروا نزي حزب وند لوند نبرنا يهندر قيت لما أدرك بلو ودا ملائك وشو متو. قال سيدنا لوط كلكلاتشو ببيت أتقبون بلو كلكلاتشو. قال يا قومي أباكاتشو يعني حزب هؤلاء بناتي يقول لا شو سيتوش ملتوهال بناتي مالت يسولو جوش مالت هذا اللم بناتي يعني يعني أمة يعني حزب دي سيتوش بي من قدو يالو لمن سيتوش ناقبتاتشو أطرفهم هؤلاء بناتي هن أطهر لكم سدت يا نورو وند مستسيا قبانا ونجي وند سيا قبا هذا اللم فاتقوا الله قرآن يقرهن وند بوش فاتقوا الله ولا تخزيني في ضيفي اباكاتشو انقدوش متطولني اسر انقدوش اتسافروني ارات دمو سيدنا لوط اهون ملائكة مهوناتشو ناكم يسو كرسي زونو يمتو لكن ابراهيم ولا تخزون اتسافروني في ضيفي بانقدوش اتسافروني اليس منكم رجل رشيد رباكاتشو كنانتي بسلسو عقلي اللو لبي اللو يلاتشو. قالوا من هلو تمثل لقد علمت ما لنا في بناتك من حق انت تاك الله لوط سيتوش عندما نفلق عندما نود تاك الله من عندما نفلق دمو انت تاك الله وندوش نم نفلق وارو. قالوا لقد علمت ما لنا في بناتك من حق وإنك لتعلم ما نريد من عندما نفلق تاك الله من يفلق قالوا وندوش نم يفلقوا. يا الله والله صغري نجي يهونا نواهن ونتونتي تقر صغري ودى نجي يتكيرون ياسابدال نقرو. قالوا لقد علمت والله هين قصة الله بقرآنو بيوردو نرو إنيه تراتر نباريه نقر إنيه تراتر له إنديت وندن كالاقبه بلو سوسك مقدالي درسال مدنوه نقر. قالوا لقد علمت ما لنا في بناتك من حق وإنا እኛ የምንፈልገው ለተዕለሙ ማኑሪድ እኛ የምንፈልገው ታቃለ ቃል ለው አነ ሊ ቢኩም ቁወተን አይ ሀይል ቢኖረኝ ኖሮ ፈጃችሁ ነበር ላኪን እኔ ብቻኝ ሆኜ ማን ይርዳኝ አው አዊ ኢላ ሩክኒን ሸዲድ የምረዳኝ ነገር ከባድ ነገር ቢኖር ኖሮ ምናምን ብሎ ያኔ ብሶቱንና ድክመቱን ገለጸ ማለት ነው። አላህ ስብሓነ ወተዓላ እንግዲህ ሲፈዝጃቸው ማለት ነው ሲቀጣቸው ሊቀጣቸው ሲፈልግ በሱረት ልቀመር አላህ ስብሓነ ወተዓላ ምን አለይ ወለቀድ ራወዱሁ አን ضይፊሂ ወደ እሱ የመጡ 10 መላኢኮችና እንግዶች ለመጥፎ ነገር ያኒ ለመጥፎ ነገር ፈለጓቸውና ቤቱን ሰብሮ በሩን ሰብሮ ሊገቡ ከፈለጉ በኋላ ጅብሪል ተነሳና አፈር አርጎ አይናቸው በአይናቸው ላይ ሲጥል በሙሉ አይናቸው እውር ሆኖ በሙሉ የነበሩ ምክን 30 ነው 20 ነው ምንድነው መጡ ምን ፈልጎ ነው መጡ ወንዶችን ፈልጎ ነው የመጡና አሁን ሰይድና ሉጥ አልቻላቸውም ጅብሪል ተነሳና አፈር አንስቶ ሲረጫቸው በሙሉ አፈሩ በአይናቸው ገብቶ ግድግዳው ያያዙ ድርገፍ ያያሉ በቃ ግድግዳን ያያዙ መሄድ ጀመሩ እውር ሆኖ ማለት ነው ولقد راودوه عن ضيفه فطمسنا اعينهم አይናቸው ሽፍን አደረጋቸው አላህ ስብሐት አላ ፈذوقوا عذابي ونذر ولقد صبحهم بكرة عذاب مستقر ከዛ በማግስቱ የአላህን ቅጣት መጣ የአላህን ቁጣ ወረደ ፈذوقوا عذابي ونذر አላህ ስብሐት አላ في سورة الشعراء يهن نقر سيقلص من الال أتأتون الذكران من العالمين إن أنت من نكاتشو وند وند يا قبال وتذرون ما خلق لكم ربكم من أزواجكم الله لوند يفترات سيتنج سيتون تتاتشو وند تا قبال لاتشو بل أنتم قوم عادون ألاتشو قالوا تملكتوا من ملس ملسوا لئن لم تنتهي يا لوط አደባርግ አንተ አደብቢስ ትዕግስት ካላደረክ ይህን ነገር ካልተውክ ለተኩነነ ሚን አልሙኽረጂን ከአገር እናባረሃለን ከአገር እናስወጣሃለና ቃል ኢኒ ሊዓመሊኩም ሚን አልቃሊን ምሽ ጋሊን ቃሊን እናንተ የምታደርጉት ድርጊት እኔ ሩቅ ነኝ እኔ አልገባበትም እጅ የለኝም አላህ ያጥፋችሁና እኔ ከእናንተ አይደለም አሉት ربي يا لك الزا ود الله اجن زرقه ربي نجني واهلي مما يعملون اننا بيتسبي غير كميستو ليلى معناتنا اننا دجوچنا كنيغا يالو سوچ الله يا ربي نجا اوطان فنجيناه واهله اجمعين سنا لجوچنا يلجوچو كنبروا بمولو نصا وطاچو الا عجوزا في الغابرين عجوز مستونج ياتش يا من دنه والله لسدبات تنش ما يقرن الله سدباتكو الا عجوزا في الغابرين يا شمقلج سيت زنبلا يا رجس سيت اسواغن يا الله الرحمه الوردلاتم بل يا قطانا يا عذاب نو يوردبات ثم دمرنا الاخرين وامطرنا عليهم مطرا يعني اسات باسات يتققل دنگاي دم ملاكلاچو فساء مطر المنذرين ان في ذلك لايه وما كان اكثرهم مؤمنين وان ربك لهو العزيز الرحيم والعجيب وندموچ اهون كنگركواچو كله يا قوم لوط نگر بتام يميگرمو تملكتو بتام يميگرمو الله سبحانه وتعالى بالقران من عليه ولوطا يلوط نجر لنجراتشو على الله سبحانه وتعالى إذ قال لقومه لهزبو من علاتشو أتأتون الفاحشة وأنتم تبصرون شنك الله تحشو يسر عيناتشو يأي جراتشو قلباتشو يأي مدفو نجر تسر علاتشو أئنكم لتأتون الرجال شهوة سميتاتشو وند لوند نكاحي يادرقي بزي عينتنور علاتشو من دون النساء ሴቶችን ትታችሁ ወንዶችን ማግባት ጀመራችሁ በል አንቱም ቀውሙን ተጅሃሉን ብሎ ሲነግር ምን አለው ታውቃላችሁ? በጣም የሚገርመኝ ከቁርአኑ በጣም የሚገርመኝ ይህ ነገር ነው። ፈማ ካነ ጀዋበ ቀውሚሂ የመለሱለት አንድ መልስ ነው። ግማታም የሆነ መልስ ነው የመለሱለት። ምን አሉ? ኢላ አን ቃሉ አኽርጁ አሉ ሉጢን ምን ቀርየቲኩም እነሁም ኡናሱን የተጠሐሩን። ስብሓን አላህ አልዓዚም። አክተር በል ጀሚዕ ልሙፈስሪን ምን ይላሉ? የሉጥና ቤተሰቡ በሙሉ አውጧቸው ከዚህ አገር፣ ንጹሐን ናቸው፣ እኛ ደግሞ ንጹህ ሰው አንፈልግም። ልድገመው፣ አኽርጁ አለ ሉጢን፣ ሉጥና ቤተሰቡ ከሱ ጋር ያሉ በሙሉ አባሯቸው። ለምን? ንጹሐን ስለሆኑ። ሚን ቀርያቲኩም እነሁም ኡናሱን የተጠሐሩን፣ እኛ ነጅሶች ነው የምንፈልገው፣ እኛ እንደዚህ ጠሐር አንፈልግም። በግልጽ እንደዚህ አሉ፣ እኛ ጠሐር አንፈልግም፣ እኛ የምንፈልገው ነጃሳ ነው፣ መጥፎ ስራ ነው የምንፈልገው፣ እርግማን ነው የምንፈልገው፣ ፋሕሻ ሙንከር ነው የምንፈልገው። እነዚህ ለመጽዳት የሚፈልጉ ሰዎች አባሯቸው አሉ። አገርማችሁም ወንድሞች፣ አኽርጁ አለ ሉጢን ሚን ቀርየቲኩም እነሁም ኡናሱን የተጠሐሩን። ሱብሓነ ረቢ አልዓዚም። እኔ አንድ ነገር ትዝ ይለኛል። አይ ወላህ አልዓዚም፣ አንዱ የእኔ ተማሪ ነው፣ ከእኔ 10 ዓመት ቁጭ ብሎ የተማረ ነው። ሌሊት ከእኩለ ሌሊት በኋላ 1 o'clock ሌሊት ሁሉ ሰው ተኝቶ፣ እሱ በሁለተኛው ደረጃ ሁለተኛው በፎቅ ነው፣ በሁለተኛ ስቴር ነበር የሚኖረው። በመሬት ደግሞ አንድ ቤተሰብ ነበሩና አንድ ልጅ ነበረች፣ ቡዳ ጅን ሰፈረባት። አሁን ታለቅሳለች፣ ትነሳለች፣ ትወድቃለች፣ ውትላለች። ምን ምን ጅን ገባብኝ ምናምን አሰቃኝ ምናምን ትላለች። እጂ ቤተሰቡ በጣም ተቸገሩ፣ ምን እናርግ ነው ብለው ሌሊት ነው ማን ይጥሩ። ከዛ በኋላ አንድ ምን አላቸው፣ አረ የሼክ ኢብራሂም ተማሪ እኮ እዚህ አለ አሉ። የት አለ? እዚህ በላይ እኮ ገሌ የተባለው የሼክ ኢብራሂም ተማሪ ነው፣ ያ ቃል እኮ እሱ ብዙ አመት ያደረገ ከሼክ ኢብራሂም ነው አሉትና ንጥራው አሉ። መጥተው አንኳኩ አለ፣ ራሱ እኮ ነው የሚነግረኝ። አንኳኩና ቀሰቀሱኝ። ምን ነካችሁ ስላቸው፣ ረባክ እዚህ አንዲት ልጅ ታማለች ና እኛ ብዙ ቁርአን አናቅምና ናስ ትቀራላት አሉ። ወረድኩና ቀራሁላት አለ። ብስሚላህ ራህማን ራሒም፣ ብስሚላህ ራህማን ራሒም። ሱረት አልፋቲሓ ስቀራ ተናደደች። ቁል ወላህ ስቀራ ንዴቱ ጨመ። ቁል አዑዙ ስቀራ ተቃጠለች። ከዛ በኋላ ይህን ቆዳዋን እያከከች እያከከች እያከከች ደም በደም ሆነ። ታኳለች። በቃ እንደዚህ አቃጠልከኝ አቃጠልከኝ፣ ተው ቁርአን አትቅራ ትላለች። በመጨረሻ ከስንት ቁርአን እየቀራ አያተል ኩርሲ፣ አወል ሱረት አልበቀራ፣ ሱረት ከዛ ሱረት ከዛ እየቀራ የያዘችው ጅን ተላፋለፈች። መናገር ጀመረች። ማነሽ አላት። ማነሽ አላት። እኔ እገሬ ነው የሚባለው። የት አገር አለሽ? አስመራ ነው ያለሁ አለችው። አስመራ? ለምንድ ነው እሷ ሳውዲ አረቢያ ያለችው ለምን ያስገያት አለ። ተመልከቱ ምን እንዳለች። እዚህ በአስመራ 3 ጓደኛሞች ነበርን አሉ አለች። እና ሶስታችን አብረን እንሄዳለን፣ አብረን እንመጣለን፣ እስከ ሰከንደር ስኩል አብረን ነው የተማርነው፣ በጣም እንዋደድ ነበር። ከነዚህ 3 2ታችን ቦይፍሬንድ ይዘናል። እሷ እምቢ፣ ቦይፍሬንድ አልችልም፣ አልፈልግም፣ በንጽህናዬ አላህ ከሰጠኝ አግብቼ ነው እንትን እምለው እንጂ የሴክስ ግንኙነት ምናምን ቦይፍሬንድም አልፈልግም፣ ከወንድም አልሄድም ብላ እምቢ አለችና ጎረቤቶቻችን በሙሉ የዛ መንደር ሰዎች እሷን እያሞገሱ እኛን መስደብ ጀመሩ። ጠይብ፣ ከዛ በኋላስ? ቀናሁ። ከዛ በኋላስ? ያዝኩዋት። ኧረ ለምን ትያታለ? ለምን ከኛ ትለያለች? ለስንት አመት አብረን የምንሄደው እኛ ቦይፍሬንድ ሲኖረኝ እሷ ንጹህ ሆና ነው ብላ ገባሁባትና ያዝኩዋት። ውጪ ያላት አልወጣም፣ ውጪ ያላት አልወጣም፣ ቁርአን ቁርአን ቁርአን ቁርአን ቁርአን እየቀራ ብትብት አደረገችው። በልቅሶ ራስዋ በግድግዳ ላይ ትመታለች፣ ቆዳዋን ጀርባዋን እጇን እያከከች እያከከች እያከከች ደንበ ደንበ ሆናለች። እሱ ደግሞ በቃ አንድ ጊዜ ጥፍ ይሰጣትና ዋለች፣ ወደቀች። ቁርአን እየቀራ ኸላስ እወጣለሁ አለች። ውጪ ያላት የምትወጪው በእግሯ ወይም በእጇ ውጪ ያላት። ምክንያቱም እነዚህ ጅኖች በጣም መጥፎ ናቸው ወንድሞች። ውጪ ውጣ ካልከው በአይን ከወጡ አይኑ ነፍስ ሰው ይወጣሉ፣ በጆሮ ከወጡ የጆሮውን ከበሮ ቀዶ ይወጣሉ። ስለዚህ ሀሪፍ የሆነው የሚቀራ ሰው ያወጣጡ ነገር ትዕዛዝ ነው የሚሰጠው፣ በእግሯ ወይም በእጇ ውጪ፣ በጣቷ ማለት ነው። ምንም አታረግም፣ እዛ ትወጣለች። ከዛ በኋላ እወጣለሁ እወጣለሁ አለች። ሲቀራ ሲቀራ ሲቀራ ዘምዘም ውሃ በቃ በፊቷ እየረጨ ልጅቷ ወጣች። ልጅዋ ይህችን ልጅን ጤና ሆነች። አሁን አግብታ ሁለት ወልዳለች እዚህ ሪያድ ከተማ። እና እነዚህ ደግሞ እነዚህ በጣም ቡሽት የሆኑ ቆሻሻ የቆሙ ልጥ ምን አሉ? አኽርጁሁም አኽርጁ አለ ሉጥ ሚን ቀሪየቲኩም ኢነሁም ኡናሱን የተጠሀሩን። ቆሻሻዎች እነዚህ ጣሂሮች ናቸው እና ጣህር ሰው አንፈልግም አሉ። የቁል ስብሓነ ተዓላ ፊ ሱረት ሳፋት እንዴት እንዳጠፋቸው ተመልከቱ። ፊ ሱረት ሳፋት ምን አለ አላህ ስብሓነ ተዓላ? ወኢነ ሉጠን ለሚነ ልሙርሰሊን ኢድ ነጀይናሁ ወአህለሁ አጅማዒን። ከዛ ከመጥፎ ነገር ከመጥፎ በላ አዳን ናቸው። ኢላ አጁዘን ፊል ጋቢሪን ሚስቱ ብቻ ከነዛ ሙሽሪኮች ተገደለች። ሱመ ደመርና ልአኸሪን ወኢነኩም ለተሙሩነ አለይህም። እናንተ ቁረሾች፣ ንግግሩ ለቁረሾች ነው። እናንተ ቁረሾች ወደ ሱሪያ ስትሄዱ፣ ወደ የመን ስትሄዱ፣ ረሕለተ ሽታ ወሰይፍ በመንገድ እያዩኋቸው አይደለም? የቀውሙ ሉጥ መንገድ በሱሪያና በሳዑዲ አረቢያ መካከል ነው የሚገኘው፣ እግረ መንገዳቸው ነው። ወኢነኩም ለተሙሩነ አለይህም ሙስቢሒን ወቢለይሊ አፈላ ተዕቂሉን። ጥዋት ስትሄዱ ማታ ስትመለሱ እግረ መንገዳቸው አይደለም? የቀውሙ ሉጥ ቦታ አላህ ያሰጠማቸው አላህ የደመደማቸው በመሬት ረግጣችሁ አይደለም? እሱን ረግጣችሁ አይደለም የምታልፉት? ለምን ትዕግስት አታረጉም? ይላል። ኸላስ አሁን አላህ ስብሓነ ወተዓላ ወደ ወደ ከቀውሙ ሉጥ እንግዲህ አጠፋቸው። አላህ እንዴት አጠፋቸው ነገርኳቸው አይደለም? አሁን ከቀውሙ ኑህ ከቀውሙ ሉጥ ማለት ነው። የመጨረሻው አያችን ይሄ ነው፣ 12ኛው አያ 11ኛና 12ኛው አያ ስፈስር እዛ አቆማለሁ ኢንሻአላህ። አሁን ምንድነው ያለው አላህ ሱብሃነሁ ወተዓላ? ፍርዖንና ከዛ በፊት የነበሩ ቀውሙ ኑህ፣ ቀውሙ ሉጥ፣ ቀውሙ ዓድ፣ ቀውሙ ሰሙድ፣ ቀውሙ እንትን ሁሉን ጠቀሰና አሁን በቀውሙ ኑህ የተናገረ ነው። የቁል ስብሓነ ወተዓላ ኑህ ደግሞ 950 ዓመት ዳዕዋ አድርጎ እምቢ ሲሉት ኢና ለማ ጠጋ ልማኡ ሐመልናኩም ፊ ልጃርያ ሊነጅዓለሃ ለኩም ተዝኪረተን ወተዕየሃ ኡዙን ዋዕያ ብሎ እንዴት እንዳጠፋቸው ለቀውሙ ኑህ ባጭሩ በቁርአን ይገልጻል። ተማም ፊ ሱረት ልቀመር በደንብ አድርገው ገልጸዋል። ያ የመጨረሻ ትምህርታችን ይሆናል። ምን አለመሰላችሁ? ቀውሙ ኑህ 950 ዳዕዋ አድርጎ እምቢ አሉ። 12 ብቻ ገፋ ቢል እስከ 80፣ አንዳንድ ዑለማችሁ 12 ብቻ ነው ያመኑ፣ ላ አንዳንድ ዑለሙ 80 ደርሰዋል ይላሉ። አልሙሂም መቶም ቢደርሱ 950 ዓመት 80 ሰዎች ብቻ አመኑለት። ከዛ ምን አደረገ ሰይድና ኑህ? ሁለት እጁ ዘረጋ። ጉድ መጣ። አሁን ወንድሞች ሁለት እጁ ወደ ሰማይ በጠሃራ በቀስታ ዝም ብሎ በጥሩ ቃላት ቀልቡ የተሰበረ ቀልቡ ያረረ አነሳውና ዱዓ አደረገ። የቁል ስብሓነ ተዓላ ተመልከቱ፣ አያው እንዴት ደስ ይላል። ከዘበት ቀብለሁም ቀውሙ ኑህ ፈከዘቡ ዓብደና የእኛ ባሪያ ኑህ የተባለው ረሱል ለ950 ዓመት ዳዕዋ አድርጎ እምቢ ያሉት ወቃሉ በል እምቢ ብቻ አይደለም ያሉት مجنون وازدجر يه بتعمت ويهونو سو نوح ابدي هونو مقرف يعلبت سو علوت فدعا ربه دعا درك سيدنا نوح تملكتو دعاو من نبر فدعا ربه أني مغلوب فانتصر لك نبياتشن كتايف تباروسي هودو يادرقو الدعاء يسوي مسلال من عليه يا ربي إني مغلوب تشنفكو هلنا يندكمي هاك آتني زت أني متو عمسا عمت أدكمون أهون نقرو تقلل لارقي ودان تلت علونا كمبك الوسد اللي عليه فدعا ربه إني مغلوب فانتصر الله من أدرقي تئزاز سالفي لمن لسماي من ألات يا سماي نعم بامباوشن بمولو كفتشو ألات يا لزناب بسماي على بمولو لقوم نوح أو رجو ألات ففتحنا أبواب السماء يا سماي بروش بمولو كفتاتشو بماء منهمر لكن ده روكيت تونشفو ميمت زناب أو الردي وفجرنا الأرض عيونا أنش مريت دمو بهودش يال وح بمولو تفندتش أوشيو كفاشيو فالتقى الماء هلتموها تقنانيو مان نامان كسما يمتا دمبرو يتعسي وها كمريت يفلك دمبرو يتعسي وها هلتم تقنانيو عليه وفجرنا الأرض عيونا فالتقى الماء على أمر قد قدر مريت واتتلك لكج وهاو اسكترا رادرس درسي ترى روشو بمولو تواتو مريتوا بمولو وها بتشهونج طيب نوح يتهد نوح كذاب بفيت كان دور بفيت عند مركب سرالو الله مركبو بمسمارنا بلوح بات انتنو بانش اتارقو ايسرا سوي سكبت نبر كذا انيام نغنسك اللاني لال سيدنا نوح مركبون كسرتو كابك ابو هلا الزاوت قالوا الله سبحانه وتعالى السنة بيتسبو كأنس الساوتشم واندسيت واندناسيت واندناسيت واندناسيت كذا بمركب لاي انتنسي ادرق زناب ورده كمريت وطا مريت وابمولو تواتش ياتشي مركب يانسف فش يانسف فش باند ترارا أقابلا نجاوت مالتنا وحملناه على ذات ألواح ودسر بمسمارنا بلوح يعني بإنشاء يتسراج مركب إزا أو التعناتشو لنوحنا كالسوقاي نبرو تجري بأعيوننا يه مركب اندي يهلو مقبل يمتا لكن الله بشولتا وحفزاتنا باند ترارات أقابل قومج مالتنا جزاء لمن كان كفر ولقد تركناها آية فهل من مدكر فكيف كان عذابي ونذر سبحان الله العظيم بزيه أن أتفاتشو مالتنو تمام انقريه قوم عاد تأفو قوم ثمود تأفو قوم موسى تأفو قوم فرعون تأفو النسوناتشو اندقنا أهن قوم لوط تأفو اندقنا قوم نوح تأفو بمولو الله اندي تأفاتشو بقرآن زرزور لذلك بفيتي هالكواتشو لاستاوساتشو النموش قرآن سوستنقر يهزلنو قصص تاريكوش اهن لما سماتشنو يدروه هزبوش قصة توحيد عقيدة مالتنو شرع هذا حلال هذا حرام سوستنو ينتني هذا الرقو سلزي ان شاء الله بني بكل اهن ولت ساعتنو يتناقركو زيلا الناس كمال لنا أسرى سوستنيا وقابلا سنيون جمرا إن شاء الله استي باكاتشو استي لمناتشو يهن عن التأمر يا سيدنا إبراهيم سيد مارقزوا اندقنا يا سيدنا لوت سوهنو مقتو النزاب بتعمت فيهنو يقومو لوت يا سيد نقر سميتاتشو تنستو بواند سميتاتشو مهونو تلقر قمان الناتلك انتكاس يبي بالو نجر أيجر مموي ما يكون استأجوا ين أن يتدنك أجوا اللهن يكبر أجوا ي أنتني أدرج أجوا استي أسمون إلى الله والله أعلم صلى الله على نبينا محمد وعلى آله وصحبه أجمعين مايك فري جزاكم الله خير استاذاتين بارك الله فيكم نور الله قلبك جزاؤه بجنه الفردوس الله يرضى كذا بلطه يلم انا تنش عندي ثلاث قالات بتشانا مناغرو تزور درسو بنيال كذي مكاكل يا الله سبحانه وتعالى تامر ከዘጠና ከመቶ ከመቶ ሀያ በኋላ ልጅ መውለድ አሁን በዛሬው ጊዜ የማይታሰብ በእኛ አቅል ማለት ድሮም ቢሆን ካረጀ በኋላ ልጅ መውለድ ብሎ ማለት በጣም ከባድ ነው። የነቢዩላህ ኢብራሂም እና የሚስታቸው እናታችን ሳራ የእሳቸው ምሳሌ በጣም የሚያጅብ ነው። ከዚህም ደግሞ የነቢዩላህ ዘከርያም እንደሱ እኔ ገጠመኝ ነው ማውራው እኔ ራሴ የናቴ ያጎቷ ልጅ ነበረኛ ልጆቹናል እንግዲህ እኔ ሚስት ነበረችው በጣም ቆንጆ ሆነች ሚስት እንግዲህ ያው በትዳር እንዳሉ ነው ነፍስ የማውቀው ማለት ነው እና ይኖር ነበር ልጅ የለው አንድ ሰራተኛ አለው እሱ ያው እንደ ልጅ አርጎ ያርሳል ይላል ጥሩ ነዋሪ ነው ግን ልጅ የለው ግን በጣም ያው ዲን ዒልም የለውም ግን በጣም ዲነኛ ነው ማሻአላህ በጣም ሙተደይን ነው እና እኔን በጣም ወደ ነበር ደረሳ ሲሆን በጣም ከዘመዶቹ ሁሉ የሚያቀርበኝ የሚወደኝ እሱ ነበር አላህ ይማራው ከሞታ እንደ 3 አመት ሊሆነው ነው እሱ እንግዲህ እኔም ጣፋው ተሰደርኩ ከ21 አመት በኋላ ነው ተመለስኩት ስመለስ ሱብሃንአላህ አልዓዚም ከዛ ይዘግድ ከ20 አመት በኋላ ማለት ነው ከዛም በላይ ይሆን ይችላል ወልዶ አንድ 5 6 ልጅ ወልዶላት ከዛ ከልጆቹ መካከል ደረሶች ትላልቅ ደረሶች አወጡ አንደኛው እንደውም ወላሂ በጣም ሙህድ በቃ ሽርክ የሚዋጋ ልጅ ወጣ ከሱ መካከል ከነዚህ ልጆች መካከል እንደም ሱዳን ሀገር ሄዶ ተምሮ ተመልሶ ግን ከህዝቡ ጋር ጦርነት ነው ምክንያቱም ሽርክ ባየ ቁጥር እንዳንበሳ ይዘላል والله በጣም ተደሰትኩኝ ሰህድ ተደሰትኩ የሚናገርና የሚጮህም ግን ሁሉም ይጠሉታል والله ሁሉም ነው የሚጠሉት ለምን ሽርክ ስለሚዋጋ ግን አላህ Subhanahu Wa Ta'ala የዚህን ሰውዬ ሶብር በማድረጉ ሳይፈታ ሌላ ምሳገባ አላህን ተወክሎ በመቆየቱ እቺ ሴትዮ ከግማሽ ሊሚዋ በላይ ከቆየሽ በኋላ ወለደች والله በጣም ይሄ የአላህ ቁድራ ነው ቅድም ኡስታዝ ያሉት ምንድነው ያ ታይሙ ሲደርስ ከሱ በፊት خانه العقاقير መዳኒቶች ኸየኑ አልሰሩም ተደበቁ ግን ታይሙ ሲደርስ ከሱ በላይ ፕሮፌሰሮች ያላሰቡትን አላህ Subhanahu Wa Ta'ala ኢልሃም ሰጠውና ይሄኛው ዶክተር አመለከተው ያን ሰውዬ የደካማውን ጎን በመዳኒት አጠናክሮ ልጅ አላህ Subhanahu Wa Ta'ala ረዘቀው ማለት ነው። ይሄ ለኛ ትልቅ ኢብራሂም የሚሰጥ ነውና አሁንም በዚህ መካከል ልጅ ያቃተው ልጅ እንዲያለው ወይ እንዲያላት ከኛ መካከል ሊኖር ይችላል ካለ ሶብር አድርጎ የነዚህን መንገድ መከተሉ የተሻለ ነው የፈቱ ከመሞከር እያሉ ተስፋ ከመቁረጥ የዚህን አይነት መጠቀሙ መሰበሩ የተሻለ ነው አላህ እናሳየን ይሄን ነውና ወባረከ አላህ ፊኩም ማይክ ፍሪ አዘ የዙህር ታይማችን የተቀራራቢ ነው እና ኢንሻአላህ ጀዛኩም الله خير والله እንግዲህ ኡስታዝ አሁን እንደነገሩን ቁርአን እንግዲህ قصص توحيد تشريعنا يالو اهون انذي سوره الحاقه انغدي بتام لب سنتقو دبدماچن وسط بدم بمغبات يالبتنا بدم كنذي سوت عبره موسد يالبن انيانن معناتنو انسو هيدوال كزي تمرت من قسمو انيانن لسوت مثالي مهون سايهون يكسوت مثالي መውሰድ መቻል አለብን የሰው ልጅ እንግዲህ አንድ በعلم በሸይኽ ነው የምትማረው አንድ ደግሞ በስደት ራሱ ያስተምራል ሁለተኛ ደግሞ ቀሶስ ያስተምራል እና እነዚህ አሁን የተቀሷቸው ተዳ የሁድ ቀውሞች عاد የሚባሉት በየመን አካባቢ የሚኖሩ ህዝቦች ነበሩ አሕቃፍ በማለት ይጠቅሳቸዋል። እንግዲህ ሱረቱ ሐሚም ታውቃል፣ ሐዋሚም የሚባሉ ታውቃላቸውም። የሱረቱ ሐሚም መጨረሻው አሕቃፍ ይላል። ሱረቱ ልአሕቃፍ ውስጥ እንግዲህ ወስኩር አኻ ዓድን እዝ አንዘረው ቀውመሁ ቢልአሕቃፍ ይላል። የመን ውስጥ የነበሩ ህዝቦች ናቸው። ቁመታቸው እንደ አላሁ ተዓላ እንደጠቀሳቸው ቁመታቸው ረጃጅም የነበሩ ግን ያ ጠንካራነታቸው ስትሮንግነን ባይነታቸው የአላህን ነቢይ በማስተባበላቸው አላዋጣቸውም። ሁድ ዓለይሂ ሰላም ሲመክሯቸው ምንድን ነው ያሉት? መን አሸዱ ሚና ቁወተን አሉ። ደግሞ ማን ነው አንተ የምታስፈራራን ደግሞ አንድ ነው የምትለው? እኛ አንድ ሰው እኛ አንድ ነው የምታስፈራራን በእኛ ነው ባላቸው በጉልበታቸው ተመክተው ተንቀባረሩ። ግን መጨረሻ ላይ አላሁ ተዓላ አሁን እንደሰማችሁት ኡስታዝ እንዳስተማሩን እነሱ የጠበቁት ሌላ ወታደር ተሰብስቦ ሰራዊት ተሰልፎ ይመጣል፣ እኛን ማን ይቋቋመናል ነው። ግን አላሁ ተዓላ ለእነዚህ ሰዎች ወታደር ምናምን መላክ አልፈለገም። ደካማ ውዳቂ መሆናቸውን ሊያስረዳቸው ስለፈለገ አላሁ ተዓላ የማይጨበጥ የማይዳሰስ ንፋስ እንደ እብቅ ነው አይደለም፣ ቀላል ነገር ነው ንፋስ እንደ እብቅ አግለብልቦ አላሁ ተዓላ እንግዲህ ይህን ሁሉ ነቢይ የአላህን ነቢይ በማቸው ግን ሁድን ዓለይሂ ሰላም አንድ አራት ያን ሁሉ ለፍተው አንድ አራት መቶ ሰዎች አማኞች አግኝተው ነበር። ከዚያ ከየመን ሀገር አላሁ ተዓላ ውጣ ብሎ ሲያፈቅድላቸው እነዚያን ሙእሚኖች ይዘው ወደ ሳውዲ አረቢያ ክልል ሹልክ አሉ። ከዚያ በኋላ እነሱ ቅጣቱ ህክመት ከተጀመረ በኋላ እንስሳ ነው ሰው ነው ምንድን ነው ልጅ ነው ህፃን ነው የሚባል ነገር የለም። አንድ የተረፈ ነገር የለም። ባሪድ ቀዝቃዛ ነው መጣ ያነፋስ ሰዎቹን ያነሳቸዋል። እንደ ገለባ እንደ ክርፊያ ታውቃላችሁ፣ አገዳን በቀሎ አንስቶ በሰማይ ላይ እያሽከረከረ ላይ ያደርሳቸዋል። ስፒዱ በጣም ኃይለኛ ስለሆነ ሰውነታቸው ብቻ ራሳቸው ብቻ ከአነሁም አዕጃዙ ነኽልን ኻውያ የምለው እንደዚህ በምሳሌ አንደኛ በቁመታቸው፣ ሁለተኛ ተምር የአገልግሎትን ያህል የቆየውን ያህል ቆይቶ ሲያረጅ መጀመሪያ ላይ ራሱ ከባድ ስለሆነ ንፋስ ሲያወዛውዘው ይወድቃል፣ ይቀነጠሳል። በኋላ ምን ይቀራል? ዛፉ ብቻ መለል ብሎ ይቀራል። ከዚያ በኋላ ሲደርቅ ቀፎ ሆኖ ሲሆን ደግሞ ንፋስ ሲነካው ጉልስስ ብሎ ይወድቃል። ከዚያ በኋላ ራስ ስለሌለው በሩቁ ስታየው ቂጡ ብቻ ነው የሚታየው፣ ምክንያቱም ራሱ ተቀንጥሷል። እነዚህን ሰዎች እንደዚህ አድርጎ አላሁ ተዓላ ድራሻቸውን አጠፋቸው። ይሄ ሁሉ የሆነው ምንድን ነው? በኩራታቸው ስለተንቀባረሩ፣ በአቅማቸው ስለተንቀባረሩ። በእኛም ዘመን አሁን ጥቁር መነጽር ለብሰው ስቴጅ ላይ ቁመው ጠረጴዛ የሚደበድቡ መን አሸዱ ሚና ቁወተን የሚሉ የሉም? አሉ እንጂ። ግን እነዚህ ደካማ ጉንፋን ሲይዘው ከስብሰባ ይቀራል። በጉንፋን እገሌ መሆኑ ነው ዛሬ ስብሰባ አይችልም፣ እገሌ መምጣት አይችልም፣ ምን ሆኖ ነው ትንሽ ጉንፋን ዘወር ብሎበታል መምጣት አይችልም ምናምን ይባል። ወይንም ደግሞ በቂጡ የተቀደደ ልብስ ጂንስ ለብሶ እኔ ባለሁበት ሀገር ነው የምላቸው። አሁን በዚህ በአሜሪካ መቼም የይሁድን ሱና መከተል ሁሉም እንደምታዩት ዘመኑ አድርጎታል። ከጉልበቱ ላይ የተቀደዱ ላይ የተጻጻፈ ጂንስ ይለብሱና በመሬት ላይ ሲራመድ ስታየው ቄንጣው ጥርስ ፈንጠር ፈንጠር ሲል ሲቀባረር ታየዋለህ። ወልግሪን የሚባል ፋርማሲ አለ ኡስታዝ፣ ያን በመንገድ ላይ ጂንስ ለብሶ በጂንስ ብቻ ተወጥሮ እየተንቀባረረ የሚሄዱ አቅምኔ ከማኔ በላይ ማን አለ ብሎ የሚንቀባረረው በጉንፋን ብቻ እግሩን እየጎተተ ሲሄድ ታየዋለ። ፋርማሲ ገብቶ መድኃኒት እየገዛ ታየዋለ። እዚያ በኋላ አካሄዱ ዝም ብሎ ንፍጡ እየተዝረበረበ አካሄዱ ጅል ሆኖ ፈዞ እግሩን እየጎተተ ታየዋለ። በጉንፋን ደካማ መሂን ለዚች አቅሙ በጉንፋን ለሚወድቅ ሰው ደካማ ፍጡር በጌታው ላይ ሲያፈጥ ታየዋለ፣ ሲንቀባረብት ይታያል። እና እዚህም እኛ ምክር የምንወስደው በአላሁ ተዓላ እንግዲህ የሰው ልጅ ምን አይነት ሰማይ ሰባት ሰማይ ሰባት መሬት ጋራዎች የሁሉ ጠንካራ የሆኑ ፍጡሮች ለረበል ዓለሚን ገና መጀመሪያ ጥያቄ አቅርቦላቸው ነበር ከኛ በፊት ይለፈን አሉ። ኢና ዓረድና ልአማነተ ዓለ ሰማዋት ወልአርድ ፈአበይና አን የሕሚልና ወአሽፈቅና ሚንሃ ወሐመለሃ ልኢንሳኑ ኢነሁ ካነ ዘሉመን ጀሁላ። ሐቂቀተን ሁም ጀሁል። በኋላ ደግሞ ከተፈጠሩ በኋላ አላሁ ተዓላ ፈጣሪያችሁን ነኝ ስላቸው ምን ተንቀባረዋል? ላ አተይና ነው ያሉት። የሰው ልጅ ግን መን አሸዱ ሚና ቁወተን አለ። ሀይሀተ ሀይሀተ ሊማ ትውዐዱን አለ። እንግዲህ ነብዮች ማታው ስም አሳጢሩ አወሊን አለ። ለፈለፈው ነገር የለም የሰው ልጅ እና ኢንሻአላህ ከዚህ ምንድነው የነብዮችን የአላህ መልእክተኞች እውቀት አለኝ ብሎ መንቀባረር፣ በዚች በተማርነው ትምህርት ወይንም ዶክተር ነኝ ምን ብሎ መንቀባረር እንደማያዋጣ በዚህ ትምህርት እንወስዳለን። እና ኢንሻአላህ ትልቁ ነገር እንኳን ጉንፋን ሲወርቀው የሚወርቀው ይሄ ሁሉ ጋራው ተራራው ሰማዎች ለረበል ዓለሚን አጧዕነ ሰብ ሰብሐ ሊላሂ ማ ፊ ሰማዋቲ ወልአርድ እጄ ሰጡ ማ ፍጡር የሰው ልጅ ሶስት ክንድ የማይሞላ የእኛ መንቀባረር በእነዚህ ሰዎች ዛፉን ቋጥኙን ዛፍን ነቅለው በእጃቸው የሚሄዱ ህዝቦች እንደብቅ ነው በነፋስ አላሁ ተዓላ ድራሻቸውን ያጠፋቸው። እና ከአላሁ ተዓላ ቁጣ አላህ ይጠብቀን። የረሱል ዓለይሂ ሰላቱ ወሰላምን ትእዛዝ ተቀብለን የአላህን ትእዛዝ ሰሚዕና ወአጧዕና ብለን ጀነት ለመግባት አላህ ያብቃን። ከመንቀባረር አላህ ይጠብቀን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ተው ነው እና አንድ እህታችን እህት ያለች እና ሊላሂ ተዓላ እህት ያለች ማለት ነው። እና አግብተው ለብዙ ጊዜ ስትወልድ ይሞታታል። ላይክ በሁለት አመት በስድስት ወር ምናምን ምናምን ይሞታታል። ወደ አራት ልጆች ቀበሩ ማለት ነው። አላ አንድ ጊዜ ጎረቤቷ አለች፣ ኦፍ ኮርስ ኩፋር ኩፋር ነው እና አንቺ ነፍሰ በላ ብላ ሰደበቻት ማለት ነው። ሱብሃንአላህ ይሄ ምላሳችን እና በኋላ ቁጭ ብላ ሱብሃንአላህ ወላሂ ዱዓ አደረግን። አላህ ሱብሃነ ወተዓላ አለቀሰች፣ በጣም ዱዓ አደረገች ማለት ነው። እና ሱብሃንአላህ አላህ ወላሂ አራት ልጆች በላይ በላይ በላይ በላይ ሰጣት ማለት ነው። ሱብሃንአላህ አሁን ልጆቿ ማሻአላህ ማሻአላህ ማሻአላህ አላህ ይጠብቅላት። እንዴት አይነት ልጆች ወጡ ማለት ነው። እዚህ ደግሞ አንድ ሊላሂ ተዓላ እህቴ ያለች ለ15 አመት ነው እንግዲህ የተጋቡት። ቢሉት ቢሉት ቢሉት ቢሉት አልወለዱም። ያው የኛ ሰው ነገር እንግዲህ አፍታ ወይ ሌላ አግባዊ ላይ ሁሉ ጊዜ ሴቷ ላይ ነው የሚላከከው። ሱብሃንአላህ ነው አለ። ከሰጠኝ ከሷ ካልሰጠኝ እምቢ አለ። ያኛውም እንደዛ ነበር ያለው ማለት ነው። በኋላ መጨረሻ ላይ ወላሂ 5 ልጆች አከታትሎ ሰጣቸው ማለት ነው። በሙሉ ምን አረጓቸው? የነቢዩ ስም ቤተሰብ ስም ሰለላሁ ዐለይሂ ወሰለም ስም ሰየሙና በሙሉ ሁፋዝ ናቸው ልጆቹ በሙሉ ማለት ነው። ከሀብት ጋራ ከልጅ ጋራ አላህ ሊሰጥ ከፈለገ በፈለገው ሰዓት በፈለገው መንገድ ይሰጣል ማለት ነው። አላህ ደግሞ ሊቀጣ ከፈለገ ደግሞ በፈለገው መንገድ በፈለገው ሰዓት ይቀጣል ማለት ነው። አንድ ጊዜ ኡስታዝ ሲያስተምሩን ሙሳ ሳኒርን የሚባለው በአልማዝና በወርቅ አድርጎ እንደ በሬ አይነት ነገር ሰራና ሱብሃንአላህ ሙሳ አለይሂ ሰላቱ ሰላም እስከሚመጡ ድረስ ሲገዙ አግኝቷቸው አላህ ተቆጥቶ ምንድነው ያደረገው? ሰውነቱን እሳት ላቫ አደረገ፣ ኤሌክትሪክ አደረገው። እንዳይናገር፣ እንዳይበላ፣ እንዳይጠጣ፣ ማንም እንዳይነካው ምን ሱብሃንአላህ። አላህ ሱብሃነሁ ወተዓላ ላኒሳሳ የሚል በሽታ ሰጥቶት ከዛ በኋላ በረሃ ለበረሃ አንከራቶት በዛው ሞተ ማለት ነው። አላህ ቁጣው ካመጣው ወላሂ ሱብሃንአላህ ኸላስ ኩን ፈየኩን ነው። አላህ ይጠብቀን እና ከባድ ነው። ነቢዩላህ ሹዐይብ ደግሞ ምንድን ነው የሆኑት? የዛን ጊዜ የዘመኑ ሰዎች ሱብሃንአላህ ሰይሓ ጅብሪል አለይሂ ሰላም ባንድ የመጣና ባንድ ሰከንድ ነው ብሎ እንዳለ ሱብሃንአላህ መሬቱን ሁሉ እንዳለ የገለበጠ አመድ ያደረገው ማለት ነው። አላህ ሲቆጣ እንደዛ ነው፣ ራህማውን ሲያመጣ እንደዛ ነው። እና ሱብሃን አላህ ይጠብቀን። እኛ ላስት ዊክ ባለፈው ሳምንት እኛ ጋር መሬት ተንቀጥቅጦ ወላሂ እኔ አላወቅኩም፣ ግን ያው ተንቀጥቅጦ ተንቀጥቅጦ አያውቅም። እኛ ጋር ሁለት ቦታዎች ተንቀጠቀጡ፣ እዚህና ትንሽ ደግሞ ላይክ 15 ደቂቃ ያህል የምንሄድበት መንገድ ተንቀጠቀና፣ አጂብ ሰው ከየሴቱ ከየቦታው ተረፋቸው ብሎ ሲደውል ምንድን ነው እየስቅባቸዋለሁ። ወላሂ እኔ ጭራሽ አልሰማሁም። የት እዚህ ዳላስ እና እንትን ላይ ምንድን ነው ሪችድሰን እና ጋርላንድ ላይ የት ነው ያላችሁ? እዚህ ያላችሁ ማለት ነው ዩኤስኤ አሜሪካ ማለት ነው። እና ሁለት ቦታ ተንቀጥቅጦ አያውቅም፣ እንዲህ አይነት ነገር አያውቅም። እና አንድ ጊዜ ሰማሁኝ እኛ ጋር ሎወር እንትን ስለሆነ ሎወር ላንድ ስለሆነ ተንደርስቶር ወላ ደግሞ መንቀጥቀጥ ምናምን አይደርስም ምናምን ብለው ሲሉ ሱብሃንአላህ ስከራከር ነበር። ምንድን ነው የምታወሩት? አላህ ከፈለገ ሰከንድ ነው እያልኳቸው ወላሂ አመት አልቆየም ይሆንና ተንቀጠቀጠ ማለት ግን አልሐምዱሊላህ ምንም አልሆነም ማንም ነገር ማለት ነው። እና አላህ ሲፈልግ የፈለገውን በላይ ያመጣል፣ የፈለገውን ነገር ይሰጣል። ማለት አላህ ከኸይረኞች ያደርገን ኢንሻአላህ። እጅ ስላለ ኢንሻአላህ በዚያ በቃለው። ከኸይር ከተናገርክ አላህ ሱብሃነሁ ወተዓላ፣ ሸር ከተናገርክ ራስህ። ኡስታዝና አልሐምዱሊላህ እንኳን ደህና መጡ። ሰላም አለ ጽፌሎት ነበረ እዚህ እንትን ላይ መድኃኒት የሚወስዱት ቺክን ምናምን ብሉ ብዬ ትላንት አይቲንክ አልሰሙኝም መሰለኝ። ሰላም አለይኩም ረህመቱላሂ ወበረካቱ። ኡስታዝ አላህ ስብሐነ ወተዓላ ጨምሩለት ኢንሻአላህ። በተማርነው ደግሞ አላህ የምንጠቀም እኛ። ይሄ እንግዲህ ወላሂ ልብ ላለው ሰው ያንቀጠቅጣል፣ ያስፈራል ብቻ ሳይሆን ያንቀጠቅጣል። ይሄንን እነዚህን አያዎች ስንሰማ ማለት ነው። እነሱ እሺ አላህ ስብሐነ ወተዓላ በምድርም ቅጣታቸውን ሰጣቸው፣ በአኺራም ቅጣት አለባቸው። እኛስ እንደዚህ ወንጀል እየሰራን የሚተወን እንግዲህ አላህ ስብሐነ ወተዓላ ይተውልን በረህመቱ። ይሄን በጣም ያስፈራል። አላህን በትክክል የምንገዛ ሰዎች አላህ ያድርገን። ሌላው እኔ ማለት የምፈልገው እንግዲህ እነሱን ቀጣቸው፣ ለእኛ አላህ ስብሐነ ወተዓላ ረህመት አረገልን። ለምንድን ነው የሚል ብዙ ጊዜ ራሴ የማስበውን ነገር ለመናገር እፈልጋለሁ። እኛን ያላጠፋን እንደነሱ ብላለሁኝ። ከእንግዲህ ከረሱል ጀምሮ ስናይ ረሱል አለይሂ ሰላቱ ወሰላም ጀምሮ ስናይ የማይገዙ የነበሩት የእስልምና ጠላቶች የሚባሉት በጣም በከባዱ ለምሳሌ ዑመር ኢብኑ አልኸጣብ እንዴት ነበሩ? ሱብሃንአላህ። በጣም የሚጠሉ በዛን ሰዓት ለመግደል ሁሉ የሚፈልጉ ነበሩ፣ ረሱልንም ሆነ የሚያምን ሰው። ግን አላህ ሱብሃነሁ ወተዓላ ሂዳያ ሰጣቸው፣ እንደ አቡ ሶፊያን የመሰሉ መጨረሻ ላይ የሰለሙ። ከዛም አልፎ በእኛ በጊዜያችን ደግሞ ኡስታዝ ቅድም ተናግረውታል፣ ብዙ ሰዎች እየሰለሙ ነው። እንደገና ደግሞ ሴፕቴምበር 11 ካስታወስን በዛን ሰዓት አላህ ሱብሃነሁ ወተዓላ ሰዎች መልእክቱ እንዲደርሳቸው የሆነ የላከው ነገር ነበረ። ሱብሃንአላህ። አብዛኛዎቹ ሰዎች እስልምና ምንድን ነው ብለው ወደ ማንበብ ወደ መጠየቅ የማያውቀው ሁሉ ወደ መጠየቅ አላሁ የዓለም ትክክል ከሆነ እኔ በሰማሁት ወደ 24,000 ሰው ሰልሟል በዛን ጊዜ። ይሄ ሁሉ ምንድነው? አላህ ሱብሃነሁ ወተዓላ ይተውልናል። እኛ ትቶልን በራህመቱ ያየናል። ከዛ ውስጥ የሚሰልሙትን አላህ ሱብሃነሁ ወተዓላ እያሰለማቸው ለዲኑ። እንዲያውም ታውቃላችሁ ዩሱፍ ስቴትስ የሚባል ሌሎቹ ብዙ ብዙ ሰዎች በአሁኑ ጊዜ በተለይ ፒስ ቲቪ ላይ ያሉ ነጮች የተባሉ አላህ ሱብሃነሁ ወተዓላ ሂዳያ ሰጥቷቸው የሰለሙ ሰዎች ናቸው። እና አላሁ ያዕለም አላህ ለዚህ ይመስለኛል እኛን እንግዲህ የተወን። አላሁ ያዕለም ሕክማውን እሱ። ሌላው ኢብራሂም አለይሂ ሰላም ባለቤት የዘከርያ ባለቤትም እንደዚሁ አወላለዳቸውን ስናይ የአላህ ስብሐነ ወተዓላ ኒዕማ እናያለን። ከዚህ እኔ በራሴ የማውቀው አንዲት ልጅ ሳውዲ ነበረች፣ አግብታ 20 ዓመት ከባሏ ጋር ኖረች። ሁለቱም አልወለዱም። ቢጠበቅ አልቻሉም። አሁን ሁለቱ ተለያዩ ማለት ነው። የአላህ ስብሐነ ወተዓላ እድል ሆኖላ ለሴቷም ያው ወንዱ ማግባት ይችላል። ብዙ ጊዜ ሴቶች በዚህ አይነት ይጠቃሉ። የአላህ ስብሐነ ወተዓላ ረህመት ደርሷት ማለት ነው። ሴትየዋም ታገባለች፣ ሰውየውም ያገባል። ሱብሃንአላህ። ሁለቱም ወለዱ። ከዛ ከሁለቱም ከተለያየ እንትን ከሆኑ ከተለያዩ በኋላ ወለዱ። ይሄ እንግዲህ አላህ ስብሐነ ወተዓላ ተአምሩን ነው። በቅርብ ጊዜ አንዷ በ10 ዓመት እንግዲህ እናንተ ኡስታዝ በ18 ሲሉ የኔ ትንሽ ሆነች ማለት ነው። በ10 ዓመት ወለደች ሲባል በጣም ገርሞኝ ነበር። በቅርብ ጊዜ የሆነ ሰው አይቼ 10 ዓመቷን የወለደችው አሉ። ሌላው እንግዲህ ነቢዮች የሚችሉትን ያህል ያደርጋሉ፣ ይጥራሉ። ከዛ በኋላ ምንድን ነው የሚያደርጉት? ዱዓ ያደርጉ ነበረ። እና አሁን ረቢ ነጅኒ ወአህሊ ሚማ ያዕመሉን ያሉት ሉጥ አለይሂ ሰላም። እና አላህን ሱብሓነ ወተዓላ ዞረን ዞረን እኛ ከዚህ የምንማረው አንድ ነገር እንሞክራለን። አንድ ሰው ጥፋት ሲያጠፋየን በአካባቢያችን ላይ እንናገራለን። ከቻልን በእጃችን፣ ካልቻልን በምላሳችን እንነግራለን። ካልቻልን ደግሞ በልባችን እንጠላለን። ሌላው ትልቁ መሳሪያችን ምንድን ነው? ዱዓ ነው። ከዚህ የተማርኩት እኔ። ሌላው ደግሞ ፈማ ካነ ጀዋበ ቀውሚ ላን ቃሉ አክርጁ አለ ሉጥን ኢነሁም ኡናሱ እየተጠኸሩን የሚለውን አያ ስናይ ሱብሓንላህ፣ በአሁኑ ጊዜ ቀጥታ ይህንን ራሱ ሊተረጉመዋል ብዬ አስባለሁኝ። ለምን? በሰዓቱ እነሱ ጣሂሮች ናቸው ብለው ነበር አይደል የሚናገሩት፣ እነዚህን አውጣቸው ብሎ። በአሁኑ ጊዜ እንደምታዩት እዚህ ሀገር ያለ ነው እናውቀዋለን፣ ሰልፍ ደረጃ የሚወጡበት ነው። ለምን? መጋባታችን ምን ህጋዊ ይሁን ብለው ስብሓንላህ። እሱን ዜናውንም ምኑን መስማቱ በጣም ያስፈራል ወላሂ። በእሱን ራሱ ማየቱና መስማቱ ይሄ ራሱ ትልቅ ወንጀል ይመስለኛል። ግን ሳታስብ በዜና አንዳንድ ነገር ይሰማል። ልክ እንደተበደለ ጉዳያቸውን ደግሞ ለምንድን ነው የሚባለው ትልልቅ ኦፊሶች ያቀርባሉ ማለት ነው። ይሄ ራሱ ልክ ይሄንን አያ የሚገልጽ ከወንጀላቸው ብዛት እንደገና ደግሞ ግልጽ አድርገው ለህግ ደረጃ ደርሰው ለመከራከርና መብት አለን የማለት ደረጃ ደረሱ። ይቺ አያ በአሁኑ ጊዜ እነሱን ይህን ይጠቅሳል። እነሱ መካከል ኖረን መኖራችን ወላሂ ይሄ ቅድም የተባለው የአላህ ትልቅ ራህመት ስላለ ነው። ሌላው ኡስታዝ ኖዕማን ኻን የሚባል ሁላችሁም ልታውቁት ትችሉ ይሆናል፣ በዚህ ሀገር ያላችሁ በተለይ። እሱ ምን አለ አንድ ጊዜ፣ እኔ ልጄን አለ ትንሽ ከፍ ካለና ወደ 18 ዓመት ከሆነ ልጄን እገፋፋዋለሁ፣ አስተምረዋለሁ አለ። ምንድን ነው የሚያስተምረው? ስብሓንላህ፣ አላህ ነጃ ይበለን። የሚያስተምረው እሱ ጥሩ ነው ግን እኛ ያለንበትን ሁኔታ ነው የሚያሳየው። እና ልጄን ምንለዋለሁ፣ ኢንሻ አላህ ስታድግ እንደዚህ አይነት ሚስት ታገባለህ፣ ስታድግ ያንተ ሚስት እንደዚህ ትሆናለች ብዬ አስተምረዋለሁ አለ። ለምን ያለንበት ሀገር አለ ወንድና ወንድ የሚጋባበት ሀገር ነው አለ። እና አላህ ስብሓን ወተዓላ ሙሉ ለሙሉ ይጠብቀን፣ ከዚህ አይነት በላይ ይጠብቀን፣ ከነሱ አካባቢ ማያስኪደን። በጣም በጣም የሚገርመኝ እዚህ ሀገር ስብሓንላህ አስተማሪ ይቀጥራሉ፣ እንደዚህ አይነት አስተማሪ። በጣም ይቀፈኛል ወላሂ። ልጆቼን ልወስድ ስሄድ ሚድል ስኩል አንድ አስተማሪ አለ፣ ስቶርም አለ፣ ምንም አለ። ስቶሩን ጥዬ ሌላኛው ካሸር ጋር ሄዳለሁ። ግን አስተማሪ ሱብሃንአላህ፣ ልጆቼን የሚያስተምር እንደዚህ አይነት ሰው ሲሆን በጣም የሚያስፈራ ነገር ነው። አላህ ሱብሃነሁ ወተዓላ ከነሱ ይጠብቀን። በመጨረሻ ኡስታዝ አንድ ደረበላሁ መሰለን ሊለዚነ ከፈሩ ምርአተ ኑሕን ወምርአተ ሉጥ፣ ያመኑትና ሌላው ደግሞ ደረበላሁ መሰለን ሊለዚነ አመኑ ምርአተ ፍርዓውን የሚለው ሱራውን አይ ቲንክ ከአሰማሚም ሊሆን ይችላል አሕዛብ ያሉት መሰለኝ ታሕሪም ነው። እንሻአላህ ለሌሎቹ እንዲስተካከል ብዬ ነው የምናገረው። ሱረቱ ታሕሪም ከአስር እስከ 12 ነው። ወጀዛኩም ላ ኸይር። አሰላሙ አለይኩም ወረሕመቱላሂ ወበረካቱሁ።